ሰውን ወንዴውን እንድትኸድም እሱ ደግሞ በተፈጥሮ ባህርያት እሷን እንዲኸድም አብረው እንዲኖሩ ነው። ምክንያቱም ሁለቱም ጠንካራ ሁለቱም ያኒ ቆርፋዳ ከሆኑ ሁለቱም ሸካራ ነው የምትሉት የሸከረ ነገር ከሆኑ ምን ይበጃል? ወንድ ትንሽ ሸከር ብሎ እሷ ደግሞ ትንሽ ለስለስ ማለት አለባት። ይህ ማለት ነው አያው አወ መን ዩነሸኡ ፊል ሒልያ ከህፃንነትዋ ኮ ልጅ በጌጣጌጥ በሽልማት በዘይት በክሬም ምናምን ያደገች መሆን አለባት። ወሁ ፊል ኺሳሚ ገይሩ ሙቢን ይላል። በሌላ አያ አላህ ስብሓነ ተዓላ ምን ይላል? ወላ ተቅትሉ አውላደኩም ምን ኢምላቅን ናሕኑ ነርዝቁኩም ወኢያሁም። ለምንድን ነው ልጆቻችሁ የምትገድሉት? እኛ ኮ ነው የምንቀልባችሁ የምንረዝቃችሁ እኛ ነን። በሌላ ደግሞ አያ ምን ይላል? ወላ ተቅትሉ አውላደኩም ኸሽየተ ኢምላቅን ናሕኑ ነርዝቁኩም ወኢያሁ ናሕኑ ነርዝቁሁም ወኢያኩም እነ ቀትለሁም ካነ ኽጥአን ከቢራ። ኢዘን ወንድሞችና እህቶች ጃሂልያ አሁን አለ፣ በጊዜያችን ጃሂልያ አለ። በል ጃሂልያ ሳይሆን አሁን እነዛ ተምረናል የሚሉ ዲግሪ ያዘሉ ሰዎች በአፋቸው እንኳን ለምን ሚስቴ አምስት ልጃገረድ ወልዳለች ብለው ባይጮሁም በልባቸው ይህን አይነት ጨለማ ነገር አለ፣ እሱ የሚሰራው ይመስለዋል። ኢዘን ወንድሞች ሐታ ምን አሉ ታውቃላችሁ? ዑለማዎቹ አንድ ጥቁር ሰው ካየህ ረምድ ነው ይሰው ደግሞ ጥቁር ካልክ እሱን አይደለም የሰደብከው እሱን የሰራ ነው የሰደብከው አሉ። ማን ነው የሰራው? እሱን የሰራ ማን ነው ወንድሞች? ማርክስ፣ ለኒን፣ አሜሪካ፣ አላህ ነው የሰራው። እዲ ምን አይነት ፉንጋ ሰው ነው ካልክ የአላህ እጅ ያልተባረከ ነው ፉንጋ ሰው ይፈጥራል እንደ ማለትህ ነው አሉ። ስለዚህ አላህ የፈጠረው ነገር ተመልክተህ ሱብሓነላህ ማለት ብቻ ነው። አላህ እንደፈለገው የሚፈጥረው ለሕክማ ነው ይህን የፈጠረው። አጭር ነው፣ ጥቁር ነው፣ አንካሳ ነው፣ አንድ አይን ነው ያለው፣ አፍንጫው ጎራዳ ነው፣ ረዥም ነው፣ ምናምን ነው፣ አይወልድም፣ መሃን ነው አደለም፣ ይህ ሁሉ አላህ ያስቀመጠው ፍጥረት ስለሆነ ወላሂ እንጠንቀቅ። በዚህ ላይ ምላሳችን እንሰብስብ። ኢዘን ሀዚህ ህያ አወል አያ ፊ ደርሲና ሀዘ ልዮም። ሁለተኛ ወደ ሌላ ልወስዳችሁ ነኝ። አሁን ወንድሞች አንድ ነገር ልንገራችሁ። ለእስልምና እስልምና ሲጎዳ ብዙ ጭንቅላታችን ይበጠበጣል። እስልምና እስላሞች ሲሞቱ ሲገደሉ፣ ያኒ መስጊድ ሲያፈርሱ፣ ህዝቡ ሲጨፈጭፉ፣ እሳት ሲያቃጥሏቸው ለእስላሞች ጣን የሚያሳዝን ነው። ታዝናለህ፣ እንደ ሙስሊም ታዝናለህ። ምክንያቱም ወንድሙ ሙስሊም ሲገደል አንተ እንደ ተገደልክ ነው። ይህ ማሰብ አለብን እውነተኛ። ወላኪን ማን ነው የሚሰራው ይህ ስራ? ከአላህ ነው ወይስ አላህ የማይፈልገው ነገር? አላህ የማይፈልገው ነገር ሌላ ሰው እያደረገው ነው። እንደዚህ ካልን ኢማናችን ይፈርሳል። አላህ እየሰማ እያየ ከፈለገ ችግሩ ለማንሳት እየቻለ ከፈለገ እስላሞቹ በላይ አድርጎ ኩፋሮቹ በእግራችን ስር ሊያስቀምጣቸው እየቻለ ዝም ብሎ ያያል። ተሳስተዋል አልተሳሳትም? እኔ ልንገራችሁ ወንድሞች፣ በዚህ አቂዳችሁ በዚህ ቀጥ ካላለ እውነቴ ነው ኢማናችሁ በጣም እንትን አለበት እንከን አለበት ማለት ነው። ከኔ ጋር ስሙ። አልሐጃጅ እብን አላጥ የሚባለው ከዛ በፊት ከመሄዳችን በፊት ቆይ አንድ ወደዛ ከመሄዳችን በፊት ላይ አንድ ነገር አለች። አልሐጃጅ እብን አላጥ ሱለሚ የሚባለው አንዱ በጣም ብሪሊያንት የሆነው ሰው ነው። እንግዲህ ከዚህ ትምህርት አሁን የምንወስደው እንዴት አድርገህ በአንድ ችግር ውስጥ ስትገባ ያኒ እንዴት አድርገህ እንደምታመልጥ እንደምትወጣ ከዚህ የሚያስተምር አንድ ጥቅስ ነው ይህ ነገር። ያ ያልኳችሁ መጀመሪያ የጀመርኩት እስልምና ሲጨፈጭ ምናምን የሚባለው በስተኋላ አደርገዋለሁ። አንድ አልሐጃጅ እብኒ አላጥ አሱለሚ የሚባለው يمدينا لجنو عربنو ودنا بياتشن متانا أسلمي طرس لمناو تكتاتلي كذابها لا نبياتشن سأسلم خيبر يمتبالو يتمر تمر زاف يمولا بات بزو أتكلتنا جريني هنا تشو أهون بنتنو بس لمنا سريع اللي تشو بسعودي عربيانا اللي تشو خيبر عند مندرنو عند تلك مندرنو دزي يا يهود نبرسو تكلال لا منوري نبرو زا يهودوش نبرو سلزي كنبياتشن غا تقراجعونا طورنت تنسا نبياتشن سعى سلم طورنت هادرقو بزود انتن تقدلسو المهم نسعوات اش خيبر بنبياتشن سعى سلم كنت ترسر قباتش يتشي مندر دزي. طيب اهون الحجاج ابن علاط يبالو اندو نبرنا من على تشول النبياتشن يا رسول الله اني بمكة بزو جنزب ياسكمت قوت علي بسو اجي ياسكمت قوت جنزب علي نبرت علي انا اني طرو سلام نوي هون قوت اهول سلزي مكة هجي سلم يعني جنزبين لامت لهدنا ينا فكر اللي من الفكر اللي انتن لمسدب نبياتشن لمسدب نعم سلانتي متفونا قر لمن ناقر فكر اللي صوستك أن بيتشا جنزبين سبسبة أمت اللهنا إن شاء الله جنزبو في سبيل الله أولو الله لن يملى بيت سبيم لا في سبيل الله أولو اللهنا بزو جنزبنو مكة لن يعلاتشو نبياتشن أرو تحيدنا إفلكم بلالت وقال النبي صلى الله عليه وسلم نعم إنا إفعل ما شئت ألوت أهون لاكوتنا ود مكة باند سرا عند سرا ستو مكنيات ليونو عند سرا ستوتنا دمو إهن هنا رجهنا ألوت هدي ثم قال أم مكة ككبابها لا يمكة سوش نبيات صلى الله عليه وسلم كخيبر هزب تقرنا في داد الرقياك قالوا بزاق زي تليفون يلم تلفاكس يلم موبايل يلم ياهوني تكنولوجي نقر يلم يعني كمكة هنا مدينة هلتي صوستك أن بفرسي يقلبك نو بأقر كهوني أم السجستك أنهم تقباو سلزي زاري تكستو بمدينة بمكة اللي سووش كان دسامت بحالان مياقوت يه حجاج السلمي وده مكة هيدنا مجمرات عيقوت انديت نوت ارنت تكاهيدي كنبياتشنا كخيبر قالو او تكاهيدي طيب من تقني فقال هذا الرجل يقول ان محمدا هزم محمد كتشنفه واتادرتشو قماش واتادرتشو بمولو تقدلو تمام هزم جيشه وأسير محمد ينو وانا ونقرو محمد رسول صلى الله عليه وسلم أسرتنا يهودتشو أسرو من يالونو تاكالاتشو على تشو لمكة سوج من يالونو تاكالاتشو لا وتقول اليهود لنسلمه لقريش إنيا أن نقدلوهم مكناتهم قريش يسلوهوني لقريشوش بزونا غير سلبدلاتشو وندموچاچن قريشوش الزهيدن لقريشوش نسطاتشو نسطاتشوالنا انسو يقدلوت بلو بزيه توسنوال بلو نغراچو دستاچو طارا درسه سو مندنو يعني غنزبو يزو تنقبارو اندي وطان يمفلغو اندزي هوني او سو تاسروال واتادورچو بمول تغدلوال بلو سينغراچو غن عليه كمنغرو بفيت منالاچو سمو علاچو يا خيبر نجر لما وقف يفلقاتشوت أو إشي إني يا خيبر نجر لستاتشو وريو إن أنت دمو عند نجر ست أني على تشو من دونه كنجراتشو ولا من على تشو أهون يا خيبر يهودوش يا تنو يا محمد مركونيوش بمولو باري أرجو إيشوت أتنو وركم شركم يا محمد بمولو نتمركو بزو يا نبي يا نبي محمد صلى الله عليه وسلم صحابة ينبروا تماركو باريا هونو يشطواچو نو اسلزي اني متاوت اهون جنزب عليني زي بزو لوسدونا اردوني لوسدو نا هجي بارياوش لغزا نجد لغزا يفلقالو حالاچو بتام تدستو يا محمد تاريخا متالين او تدستونا راساچو كونو باند قن ينبروا جنزب كله سبسبو ستوت بقى بكيسنا بتلك جانيان دزي سبسبو جنزبو كورتوك يوت على الكمكة أهون سيوت آ مانا غنيو العباس ابن عبد المطلب ينبياتشن أغوت ناتشو بمكانو ميكمتو جن مؤمن ناتشو إيماناتشو دبكو نبياتشن فقدو لتوكو بنتنو بمكة هونو إيماناتشو بسر دبكو يعني الله أن يتجزون دزي جن يفاول على وطتم إسلاماتشو يا نبي يا نبياتشن أغوت ناتشو يا باتاتشو وندم ناتشو أهون محمد تسري صحاباوچ ሁሉም ተማረኩ ደም ብዙ ፈሰሰ ተብሎ ሲሰማ አልዓባስ በጣም አዘነና ይሄን ሰውየው ሐጃጅ ከመካ ወደ መዲና ሲጓዝ ገንዘቡን ይዞ በዛ በደጃፍ መካ መጥቶ አገኘው የሐጃጅ አለው አሁን ያልከው ነገር ልክ ነው አለው እንግዲህ የነቢያችን አጎት መሆኑን ያቃል ላ አለው ያልኩት ነገር የተከሰተው የሱ አንጻር ነው جن أنت أقوتو سلوهنك أقال له نا أتنقربين سوستكن سات انداتنا قربين مكناتهم مكة كمكة ودى مدينة سوستكن ياسفل لغوال بفارسي يقال لك سوستكن نوم ياسفل لغو اسك سوستكن درس مستيرون دات تاوتا بل يواند مهلج محمد أشنفوال خيبر بمولو باقوتو ترسراس قبتو يهودوچو بمولو ماركو بل يملكو مست ينبرتشو يملكو مست ينبرتشو صفية متبالو داروت يهودوتشو اهون مشرانو يالو محمد علو اره اندازي لمن الكاتشو اندازي يمكال جنديه كان زبين الجس كموت انوالج كزا سيدنا العباس ابن عبد المطلب يي حجاج هيدو مدينة سيقابا كسوستك انبوهالا تقرو لبس لبسو كبارقو ما شاء الله انتنو مشران يمسلو طواف يا درغو متنا قرشچو يا عم محمد علوت يا عباس منو زاري تبجاجته قربحال دستا نو محمد سله تشنفنا سله تاسره كنيا غون هونه يتدستك نو علو علوت من علاچو ايو القريش علو تسبسبوا علاچو محمد اند تبالو ادلم محمد اشنفوال خيبرن نصاوتتوال تقلالا ينبرو يهودوش سيتم واندم هلو ماركوال سنت قنزة ماركوال بل يهودوش تسبسبو لجاتشو داروت اهون محمد عروسنو مشرانو بلوسي نقروت ما نقره هلو حجاج نقرن انديت اندزي هلانال انا هيدو ناك النسو كسوغات نقاقروا هلاتشو سو يو مدينة قبا نبياتشنا قنية በጣም ተደሰተ ነቢያችን ሰለላም የሱ ስልት እኮ ነው አገባቡ በጣም ደሳላቸውና ነገረ ሁሉ ነገር ነገራቸው ማለት ነው ሐጃጅ هذا ይመገርማችሁ ሌላ ነገር አለው አንድ ልጅ ነበረው ነስር የሚባለው ልጅ ነበረው ይህ ነስር كان له ابن اسمه نصر ታቃላችሁ ነስር ምን ነበር አጅመል أجمل وطأت كجزيرة العربية كلها عراق هيد سوريا هيد يمن هيد وزي سعودية تمتقال يفلقون يا جزيرة يا عرب عرب قلفي ميبالو تقلال يا عربوش مريت أجمل ولد ينبرو يا حجاج لج نبر نصر يميبالو أهون يهن ملئكت لسيتوشو بتقامي تكمال لو اندوشو ميتكمال ست يوند ملك كايتش عندما تمارك عند تاسبو تمارك عليك لبواي متال ينقر چلا تبولت وندموش ست نيش عورا بلن يوند نقر چلا نبلو عند بتعام وطاتي هونو رجيم سونتو بتعام كونجو اينو يعني كنفرو ترسو منامنو دس يمل يست ملكي اللو وند كايو عندما ينكو ينقر بالباتشو اسقبوت وندموش مستيكو عفيفة كونج مستيكو بتامتن كونج قرآن حفزش نج مستيكو چوار كونج اتبالو مكناتهم تفترونو تفترو سونج بدن بسقا بلب بقات انت يتسرح سلهونج انيا امي ماركن السواني ماركاتال تاقال لاتشو اني ودى انتنو ودى نصر كمهيدة بفيت ازي سعودي عربية كونو بس بتلفزيون فتوى عليه بتلفزيون فتوى عليه يعني عند الشيخ ومفتي كمتنا سوي تاي قال بتليفون اسو يملسال عند واتنساشنا من عليك يا شيخ عليك نعم بتام حند سامي هونو دعوة ميارقو باكاتشو كالكلو لن بتلفزيون دايمتو سيتنهم تتعيقو راسو مفتيو بتعام تدنك أن الملس اللاتم أفري من نوالات إنياكو إن دق لي مسلو بتعام حند سامي هونو علو سوست أرات بتلفزيون ميمتو إن دزي سوش مسلو بتلفزيون أتام تقول لن باكاتشو فيتنا يهون ببنو عندان دو سيايواتشو بالوان تتقلالج عندان دوا فين تتونالج عندان دو سيتوشالو ود قالو خلاص ملكون سيايون دزي إن نزي كمي ساتو التقم يعني يالاتشو قداتي بزالنا باكاتشو علماتشو بتعام قونجو يهونو واتات دعوة ميسات بتلفزيون أتام تتالج يلبوانو يتناقرشو ونتنا يتناقرشو هزبو بمولو تدنكي نجاوم إيه سد منامن ألالاتم مكنياتهم يالنا قرنو يتناقرشو أهون حجاج لجو نصر يمي بالو الله سيفترو يعني تأمر أرقو فترو بتأم هندسة منو سيقل صوت تاريخ سوش سيقل صوت جدا جدا جدا يالو رمي امي قل صوت يعني يا سيدنا يوسف قداي يستاو سهل علوت كونجنو سويو اهون يا مدينة سويتوش بفتنا ودكو حجاج يميال فبت بوتا يعني إيمانوا ضعيفي هونو كبيتوا وطاب مسكوت السنتاي عليك حجاج الزيه بوتا اللي سيبال إيمان ضعيفي على شو سيتوش الزاهدو يا يوتال ما يوتو بجا دسي لا شو نبر كذبوا على سيدنا عمر بسيدنا عمر قزيه أمير المؤمنين ينبرو تقرت سيتقرت سيايو تلقى الساتشو راساتشو تدنقو من أين تملكنو هالو كذبوا على من هالو أنت خلقت لفتنة هدونا لا تشوت عليه مكناتهم تسأقرو الزيت كشاو لا يودكو هال بتقام حرير يمسلو تسأقر نبرو عينو بتقام تنفنجال نومي مسلو الزيم كذبوا على لا تشوت عليه سلا تشوت دابل ملكا متى ملكو قال اهون دقنا قمر شرق امسالي سيدنا عمر بتام تنددنا عم موت عليه يعني يهن راسو عم امت تمتام عرقول له تالي امت تو نج تمتام سيت امت موت ملائكة امسالي دقنا انفوه على سيدنا عمر اوتت كمدينة لا يجاوروني في المدينة ان الناس سوب مدينة انك امت مالي سيتوچون يفتنا يدرق او ان شاء الله يفلقون بوتا هيد ود العراق هيد العراق هيدو سيتوچو صبراتو ز بتام ليت على ملك نبرو كذا سيدنا عمر سي موت تملسو ود مدينه متى انديو ادميو انغدي هي قال هيد يشمغله منامن هيد كذا هلا ملكو لك كادمي قالو مهدو نا مندنو ملكتو زيه لاي يعني إنيا وندوش أن مونيوش أن هون سيتوشو إنانتي بتقام دم تدنكو باند سيت ملك إنسوم تفترونو سونو سوناتشو سيتوشو إنا أنتي بيوتيفول روز ستاي ترو إنتن فيوري ويمدزي غارد ستاي دساي لهم طيب لسيتس دسيلاتال هرد دسيلاتال طيب أنتي بتقام ترو إنتن ترو نقر ترو مقب ست ست ستاي أنت بتقام دم يتقفته عند السيت يتقفتاتال يتقفتاتال طيب يهلو بهلو نقري ميتاي عند كوانن واند ستاي اندم يتقفتات الناس اندم يلات لمن ايهون من نلالن سونا شنا يهن نقر اتذكرا ما وقع اللبن اشي كذا قطلو دمو كذا ايايزن من نلالن واندوش راسات شو ملكي الله شو واندوش اللهم فرو اللهم فرو تبجاجته تجمامره كبير من امرجه زيت ارجه تبطاطره يعني ست وند ست وسط اتقبو فتنه تهونو ملك الله بوندچو لاي بتارغو يعني بسرا لاي بتارغو من ما ادلم جن هنا بلو بقى تيمون لاشتو طغرن يعني طغر ماستكاكيا هيدو 100 بر كفلو አሁን ሊያገባ ይመስል እንደገና በድላ ከረባታ ምናምን ሸቶ አርጎ ሴት የተሰበሰቡበት መግባቱ ራሱ አንተ ሙፍቲነህ ይህ ነገር ተገቢ አይደለም እላለሁ። እሺ፣ እነዚህ ሁለት ቶፒክ ናቸው። በሶስተኛ ቶፒክ ላስገባችሁ ወንድሞች። አንድ ነገር አለ፣ እኛ የሳት ነው ነገር ሙምኪን ዓለም ሰው ዱዓ አርጎ ላይቀበልለት ይችላል። አላህ ተራ ሰው አንድ ቃል ብሎ ሙምኪን አላህ ይቀበልለታል። ወሃዛ ሱነቱላህ ፊ ከውኒሂ የአላህን እንትን ነው ይህ ነገር። ምን ተገኘ መሰላችሁ? ሼክ ሳልሕ አልሙጋሚሲ የሚባል ትልቁ በቁርአን ተፍሲር የታወቀ በሰዑዲ አረቢያ አለ። ሼክ ናቸው፣ ትልቅ ናቸው። እኔ እድሜው ገና ትንሽ ነው፣ የአምሳ ዓመት እድሜ ነው ያለው። ግን ሙፈስር ቁርአን፣ በጣም ከባድ ሙፈስር ቁርአን ነው። አሁን ታመመ ሰውየው። ታሞ ከባድ የልብ በሽታ አጠቃውና በሁለት ሶስት ሆስፒታል ሄዶ እንትን አደረገ፣ ኦፕሬሽን አደረገ። ሁለት ጊዜ ኦፕሬሽን አደረጉት። ያኔ ደረቱ ከፈቱት፣ ልቡ አወጡት፣ ኦፕሬሽን አደረጉት፣ ምናምን አደረጉ። ሊሞት ነው የተባለ ደህና ያኔ ዳነ ማለት ነው። ልቡ ተስተካከለ፣ ኦፕሬሽን አድርገው ያኔ ኸላስ አልሐምዱሊላህ። ከሙስተሽፋው ለመውጣት ሁለት ቀን ሲቀረው ምን ተገኘ? ከልቡ ኦፐሬሽን ያደረጉት ልቡ ነዚፍ ጀመረ። ነዚፍ ማለት ደም መፍሰስ ጀመረ። ታውቃላችሁ፣ 14 ዶክተሮች ተሰበሰቡ። በጣም የታወቀ ሰው ነው አልሙጋሚሲ። 14 ዶክተሮች ተሰብስበው እዛ አልጋ ላይ መጡ ማለት ነው። በሙሉ እስትሻሪይን ናቸው። እስትሻሪ ማለት ኮንሰልታንት ናቸው። በሙሉ ነጭ አሉ፣ አረብ አሉ፣ ምን አሉ፣ ሁሉ ተሰበሰቡና በሙሉ በአንድ ቃል ምን አሉ? እንደገና ሪ ኦፐሬት ማድረግ አለበት። ሁለተኛ ኦፐሬሽን ልቡ ተከፍቶ ያ የሚፈሰው ያለው ደም ማስቆም አለበት ተብሎ ሁለተኛ ኦፐሬሽን ለማድረግ በዛ ኦፐሬሽን የሚደረገው ክፍል እየወሰዱት ከኔ ጋር ተመልከቱ ወንድሞች፣ በእንትኑ በአልጋ አድርጎ እየጎተቱ እየወሰዱት፣ አንዲት እኮ ነች፣ የግብጽ ሴት ነች። አንዲት ሼክ መሆኑን አታውቅም እሱ ዝም ብላ ነች። በቃ ታቀባብለው ነበር፣ ታጸዳው ነው ምናምን ነበረች። ከዛ ያ ሳልሕ አለችው፣ ናም ሰለ አለ ነቢ አላህ ይፍርጅህ አለችው። ይቺ ቃል ብቻ ነው የተናገረች። እሱ እኮ ነው የሚናገረው ዝም ብላ እንደ ቀል፣ ሰለ አለ ነቢ አላህ ይፍርጅህ አለችን አለ። እኔ ደግሞ ቀጥታ አላሁመ ሰሊ ወሰሊም አላ ሙሐመድ ወአላ አሊ ሙሐመድ አልኩ አለ። ወላሂ ይላል በዛ ኦፐሬሽን ቦታ ገባሁ አለ። ዶክተሮቹ መጡ፣ መቀስ ተቀረበ፣ ምን ተቀረበ፣ ሰውነቴ ተሰማኝ አለ። ተሰማኝና እስቲ ቆዩ አልኳቸው ትንሽ። አላሁመ ሰሊ ወሰሊም አላ ሙሐመድ ወአላ አሊ ሙሐመድ፣ አላሁመ ሰሊ ወሰሊም አላ ሙሐመድ ወአላ አሊ ሙሐመድ እያልኩ ሰውነቴ አንድ ነገር ኺፋ ተሰማኝ አለ። ከዛ በኋላ ለዶክተሩ ምን አለው? እባክ ትንሽ ሰዓታት ብትቆይ ምን አለበት አልኩት አለ። እረ ደሙ እየፈሰሰ ነው። አዎ አውቃለሁ፣ ግን ትንሽ ያኔ አንድ ሰዓት ሁለት ሰዓት እድል ብትሰጠኝና ለአላ አላህ ምናምን አልኩት አለ። እና እሺ ብሎ ሲቆይ ለካ ሰውየው ተሰማው። ሲሰማው እንደገና እስቲ ቼክ አድርጉኝ አለ አለ። ወላሂ እሱ ነው የሚናገረው። ትናንትና ሰማዩ ነበርኩ በእንትኑ ነው በዩቲዩብ ነው የቀረጽኩት። ከአንድ ሰዓት ሁለት ሰዓት እንደገና አምጥተው ሪቼክ ሲያደርጉኝ ደሙ ቆመ፣ ልቡ ተስተካከለ፣ 100% ጤና መጣ አለ። ቁልቱ ሱብሓነላህ አና ሼክ አልሙፈስር አልከቢር፣ ስንት ዱዓ አርጌ ስንት ለአላህ እንትን ብዬ ኦፐሬሽን ሁለተኛ ኦፐሬሽን ለማድረግ በዛ ተንበረከኩ አለ። ይህቺ ዓለም አይደለችም ነርስ ነች፣ ዝም ብላ እኮ ነው። ያ ሳልሕ ነዓም ሰሊ ዓላ ሙሐመድ ሰሊ ዓላ ነቢ ሰይፍርጅህ አላህ ስልትለኝ ልቤ መታና አላሁመ ሰሊ ዓላ ሙሐመድ ወዓላ አሊ ሙሐመድ ስል ወላሂ ደሙ ራሱ ቆመ አለ። ሀዚ ኡዕጁባ ራሱ ባይናገር ኖሮ እኔ እንደ ታሪክ አልነግር ነበር፣ ግን ትናንትና ማታ እሷን ስሰማ ስደነቅ ነው ያመሻሁት። እሺ طيب كذا قتلنا أردتني أو توبيك وندمج الله سبحانه وتعالى يسولج سفتر عليه هلت لبسنا يا در قلت هلت لبسالن هلاتشن هلت لبسالن جن عندو عند لبس بتشالي نروي تشلال عندو دمو هلت لبس لي نروي تشلال ولكن الله بقرآن من عليه إني ستهواج هلت لبسنا لمثالي عند سو سيتنيا برد اللي بلا مستو ويم اهتو ويم دزي هلت برد لبس تلبس وعلي شاد اللب አልፈልግም ብሎ አንዱ ብርድ ልብስ ይጥለዋል ባንደር ልብስ ሲተኛ ተኝቶ ያለ ብዙ ብርድ ይገባበትና ይታመማል ለምን ራሱ ነው አንድ ብርድ ልብስ የጣለው እሱ ነው እንጂ ሁለት ብርድ ልብስ ያስፈልገው ነበር ስለዚህ ሁለት ብርድ ልብስ ተሰጠው እሱ ራሱ አልፈልግም አለ አላህ Subhanahu Wa Ta'ala ሁለት ልብስ ሰጠዋቹ አለ يقول Subhanahu Wa Ta'ala للإنسان لباس يشترك فيه البار والفاجر عنده لبس كافر شقي سعيد مؤمن فاسق فاجر هلو يمي لبسو لبسنو بس من دنو إنيا يمن لبسو شاركنو كوتو من آمنون دزي يمن لبسو لبس عند لبسنو الله سبحانه وتعالى يسد أن لبسنو هلتين يا لبس قنال لي سبحان الله بعد الدنيا بآخرام ይህን ነገር ከለበስክ በአዱንያም በአኺራም አውራህ የማይታይበት ያኒ ጀሃነም የማያስገባ ከሁሉ ነገር የሚሰትርህ አንድ ልብስ አለ አለ اسمعوا القران يقول سبحانه وتعالى يا بني ادم እናንተ ሰዎች ይወላችሁ ለእስላሞች ብቻ አይደለም ለሁሉ يا بني ادم قد انزلنا عليكم لباسا እኛ ልብስ ፈጠርንላችሁ ልብስ አወረድንላችሁ يلبس من دونه يواري سوآتكم يعني عوراتشون يمي كلكل يمي ساتر لبساتش مالتنو يي سري شبيز من عمن نا يواري سوآتكم وريشا يعني صوف حرير نزي مساسلو بي عينة لبس اوردن لاتشون نافتر لاتشون عوراتشون دات التايو قطلو من الال ولباس التقوى ذلك خير ليلان سلم عليه يتقوى لبس دمو عليه سس يهوني بعين ما يتاي ست وندي هون دزي هفرت سيسماو يعني تحت الناس يسماو عوراو يعني متايت اندل اللبت الله سبحانه وتعالى بمي فلقو اندياو بما يفلقو نقر اندياو تمام الله ميسكوطا نقر على مارق الله ميسدس نقر مارق ይህ ልብስ ያለበስኳቸው ግን ጥቂት ናቸው አለ ሱብሃንአላህ አልአዚም اللهم البسنا لباس التقوى يا رب ስለዚህ ልብሳችን ሁለት ነው አላህ ሲፈጥረን ሁለት ሰጠን يا بني ادم قد انزلنا عليكم لباسا يواري سوءاتكم سوءاتكم عوراتكم ما تنو عوراتكم የሚሰትር ልብስ አደረግንላችሁ وريشن እንደገና يعني ካቦት ምናምን እንደዚህ እንትን የተሰራ ለብርድ የሚከላከልላችሁ ደሞ ሪሽ አደረግንላችሁ ግን አለ ወሊባሱ التقوى ذلك خير ذلك من آيات الله لعلهم يذكرون ግን ብዙ ሰዎች ላያለው የተቅዋ ልባስ አለ ትልቅ ልባስ በአይን የማይታይ በድርጊት የተደረገ አንተ ከብዙ ችግር كبزو بالدنيا كبزو شجر باخرة كجهنم كحساب كمكتكت بقبر منام كهلو مشفنه هنا يمي ستره يتقوى لبس دمو عليه السم لبسو عليه كني قال لاتشو اهون سيسكر يمي ولو زموت سيادرق يمي ولو ربا يمي بلا قبو يمي بلا سو سيقدلنا بهامتا سيانسا يمي ول سيحشرك بقى الله قال سيحشرك يميولو سيكفر يميولو النزي بمولو هلتنيا لبس يلا تشو يتفى هلتنيا لبسو أنفر لقمالو إشي ما أنه هلت لبس يلاو هلت لبس يلاو مؤمن مسلم متبع النبي صلى الله عليه وسلم الذي يصلي والذي دائما أبدا الله انداي قطع بن بنو يعني راسو قنبس سارقو أين أين هفرتي تسمو كالله بتقام يمي فراسو يه لباس للبسنو. طيب اهون من اللي بلاتشو عند سو بزو ونجروش سيادرق كاياتشو اتدنكو اني الدنك والله الدنك لمن لبسو تقالو لبسو الفلقن بلو تقالو نابا عند لبسي يهدنو راقو توتا بمتت بيت تغنيو الله سيتوا حجابات تفلقم قرآن لمقرات تفلقم علم ما تفلقم حياة يلم سنسرعات يلم عدب بيسنج بسو من دزينو لباسو تقفف يعني خلاص لباس يلا تشو. إذن اعلموا أيها الإخوة والأخوات أي إنسان له لباسان لباس يشترك فيها الكافر والمؤمن هلاتشن يمن لبسو يهلاتشن لبس ياو يتوك لبسنو ولباس التقوى الله من عليه ذلك خير يقول ولباس التقوى ذلك خير السنو يبلت إيه ذلك من آيات الله لعلهم يذكرون. طيب أهون ودي ليلة أمسن يا توبيك لاس قباتشو وندموش يهن ملاساتشن تاكال لاتشو يعني استسنت برسنت النبال 80% بالنلم أتساسات نم 80% جنة مي قبابت سو جهنبي مي قبابت بملاسونو استي لاباراتور اكسبرمنت النارق استي نقروا باللاباراتور ناس قباونا أن مرمرو ونتنو استتنو تقلال لجهنبي مياس قبو أبزان يوتشو بملاسناتشو تقلال لجنة مياس قبو أبزان يوتشو بملاسنو الذكر القراءة الصلاة نفسها تمام يعني بمولو بملاس يمدرقو مواشت سو ما مات تمام كذب نا وشت ما رق سو ما مات سو ما تقلات اندزي مساسلو مستهن مسدب لجوتشن مسدب لجوتشن لعنة ما درق يهلو كملاس يمتانو. إذن يملاس ولم تايميلو تنقر بتأم أدقن يامهنون أهون باند نقر لنقراتشونين. أحد العلماء عند تلالك علماء كتبالو أندونو درونو بانتنو بتابعين قزيانو كان يعلم ابن خليفة المسلمين اللي هو اندموش يتسمى هنا زم مالاتشو ستاندان السوفين الشيء اللي هو أن خليفة المسلمين بزاق زي نبرو هلت الجوش نبروتنا لتلك عالم عالمكو بتعم تلك عالمكو مرتو كعلوماتشو مرتو يا خليفة المسلمين هلت الجوشو ستو أن أدباتشو أعلماتشو أستمراتشو بلا ستو. طيب أهون ياستمراتشو طرو ديسيبلين ياستمراتشو قرآن حديث ياستمراتشو توات كفجر بوهالا صحيك وطاش بوهالا هلتم لجوش متونا تمرت جمرو مالتنو عالمو من ياستمراتشوال يزاق زي علم من نبر يملاس ولمتا يميلو قال ياستمراتشو نبر ملاساتشو انتطبقو ملاساتشو يعني جنة مياس قبا ملاسنو جهنب مياس قبا ملاسنو عند سو يعني متانك أن لموت فرد يميستو بملاسنو بلو لرجم قزي بقال عند تساتم يهون يملاس انتن يملاس تنك استماراتشو. يقول منالاتشو ربما الإنسان يعثره الإنسان حجرا عند سو ام دنگاي كمتاو انكفات بدنگاي انكفات كتغنيلت ويم دمو كغطمبت عليه سرعان ما يقوم يعني دنگاي طاتون متاو ينسال خلاص مدهاني تارغو بسامنت بور سامنت يدنا القسلو ولكن ما يعثره لسانه كاد ان يهلك بملاسو انكفات كتغنيبت جن يهن قسل ايدنم قطاتو كالوسده هون لمثاله نغوسن سدبستي አው በፖለቲካ የንጉስ መውረድ አለበት የቆሻሻ ንጉስ ነው በል ወይም አንድ ጀነራልን ያኔ ስደበው ወይም የመንግስቱ ስነ ስርዓት ጥሩ አይደለም መቀየር አለበት በል ምላስ በቃ ሁለት ቃል خلاص ገደል ትገባለህ ስለዚህ እንደዚህ ያስተምራቸው ነበር እና يعلمهم ذات يوم ويقول ربما يعثره الانسان حجرا سرعان ما يقوم لكن من يعثره لسانه كاد ان يهلك ይሄን አስተማራቸውና ሁለት ልጆቹ ሄዱ في المساء በዛ ቀን ቆኖ ገና ፀሐዩ ሳይጠልቅ እንትኑ ከአስር በኋላ አሚሩ መጣ ኸሊፋው ሊባርክለት መጣ ለአሊ እንትኑ ለዓሊሙ የነዚህ ሁለት ልጆች አባት ቆኖ ኸሊፋት አልሙስሊሚን መጣና እዛ እንትን ገባ መድረሳ ውስጥ ገባ መስጊዱ ማለት ነው ከዛ በኋላ ከዓሊሙ ጋር ተነጋገረ ማሻአላህ ልጆቼ እኮ በጣም በጣም በጣም ተሻሻሉ ብዙ ነገር ነው ያስተማርካቸውና አላህ ይርዳ አለይክ አላህ እንትን ብሎ ኸሊፋት አልሙስሊሚን በጣም እያወደሰው ነው አሁን እንደዚህ የተነጋገሩ ያ ኸሊፋት አልሙስሊሚና ዓለሙ እንደዚህ የተጫወቱ ሁለቱ ልጆች ጥሩ ልብስ ለብሰው ከውጭ ወደ መስጊዱ መጡ ሲገቡ ሲያያቸው አባታቸው ደስ አለውና ምን አለው መሰለ ለዓሊሙ يقول فأعجب بهما فقال العالم لعالم من علو يا خليفة من أفضل ولداي أم الحسن والحسين يقول لا شو سدنت يعني اللي جوش ولا تجوش يقول لا شو قمر مثل له شرق أي مثل له يعني اللي جوش ولا تبلت له ويس الحسن والحسين يفات مالج يفات مالجوش يا نبيات يعني اللي جوش ما نبلت قال بلوت أيكو أهون عالمو تندد من على يا فلان لو والله قالوا قنبر قنبر تقال له شو يا سيدنا علي باريا خادم نو يا سيدنا علي أقلقاي نو منم نقر بوتاي للو تنو قنبر خادم علي ألو أفضل منك وولداك كانتناك هولت لجوتشه يا علي خادم يبلت على لو አሁን ጥዋት ስለመላስ ስናገር ቆየ አሁን እንቃል ሲያወጣ ኸሊፋው ተናደደና ተቀላችሁ ምን አለ والله እንደዚህ አይነት ቀጣት ሰምቼም አላቀም እስካሁን ድረስ ምን ይፈርደው ይመስላችኋል ሞት በጣም ጥሩ ነው ሞት ሞት አልፈረደው طيب በእሳት አቃጠለው لا فامر الخليفه جنوده وتدرجن طرانا امرتشو ان يخرج لسانه على قفاه ملاسو بستجرباو راسو ندياوطوت عززاچو لك اندالكواچو ملاسو بافو انداتاوطوت علاچو ملاسو بزي بستجرباو راسو بانغتو قداچو ملاسو بزاوطوت علا اندي سنتاش تاقالاچو وندموچ سبحان الله العظيم فامر ان يخرج لسانه هذا العالسان هذا العالم من قفاه አሁን እንደዚህ አድርገው እየሰሩ ሰውየው ሞተ ሞት አለበት እንጂ ምላሱ ቆርጠው ጠምዝዘው ወደ ባንገቱ በስተጀርባው ሊያወጡት ሰው በደም በደም ሆነ እዛ ያኔ እንደዚህ ያደረጉ ሞተ ማለት ነው እና ምንድነው መልእክቱ አንተ ራስህ ልጆቹን ስታስተምር ቆይተ ምላስህ ጠብቅ ብለህ ስታስተምር ቆይተ ማታ ይሄን ነገር ምላሱ ራሱ ወደ ሞት እንትን አደረሰው ማለት ነው طيب ان اللسان هذا هو اللسان يغرمنيال عند عالم سياسقن كنو سياست زي سعودي عربيا سياستمرن بمسجد نو وندموچ على نعم الله اكو حكيم نو الله اكو بتام بتام كو يعني مياسقمطو نغر ببوتاو كو نو علي اه يولاچو سونتاچن هولت عين هولت جرو هولت قدادا يافنچا هولت اج ሁለት እግር ሁለት ኩላሊት ሁለት ሳምባ ሁሉ ሁለት ሁለት አደረገው አለ ምላስና ብልት አንድ አንድ አደረጋቸው አለ ወየ ጉዳችን ሲፈራ አለ ምላስ አንዱ እንኳን አስቸገረን ሁለት ምላስ ቢኖርን ምን እናረግ ነበር አለ ብልታችን አንዱ እንኳን አንዱን አሸየበን አንዱ እንኳን ብዙ ሰው እንትን ያደለ ያጠፋ ነው ሁለት ሁለት ብልድ ቢኖረን ምን እናደርግ ነበር አለ ሳቀን እኛ ያኔ ነገር እውነቱ ነው ያስቃል ግን አላህ ሱብሃነሁ ወተዓላ ቢራህመቲሂ አንድ ብልት አንድ ሊሳን ብቻ አደረገ ምክንያቱም ሁለትና ናቸው ወለዚህ يقول النبي صلى الله عليه وسلم من ضمن لي ما بين لحييه وبين فخذيه ضمنت له الجنة له بهولت جنو يالو በዛ ህፍዝ ካደረገ በዛ ከተጠነቀቀ ያ በሰላም ከተጠበቀው በሁለት ጭን ማለት ያን ብሉት ማለት ነው ብሉቱ የጠበቀ وبين لحييه በሁለት ከንፈሩ ያለው ከተጠበቀ ጀና እንደሚገባ ዋስትና ሰጣለሁ አሉ ነቢያችን ምክንያቱም እነዚህ ሁለት ናቸው ገደል የሚያስገቡ جهنم የሚያስገቡ ከአላህ የሚያጣሉህ እነዚህ ሁለት ናቸው طيب አሁን ወደ ሌላ ልወስዳችሁ ነው ያን እንዴት والله የሁከማ እና የቁርአን ንግግር እንዴት ይጣፍጣል والله አንዱ ታቃላችሁ ነቂብ ማለት ምን ማለት ነው ነቂብ ለምሳሌ ኮሎኔል ነው እንበለው እሺ አቂድ ጀነራል ነው ነቂብ ኮሎኔል ነው አቂድ ጀነራል ነው እንበለው ለምሳሌ አሁን አንድ ኮሎኔል ነበር በአንድ ከተማ በጣም አስቸገራቸው ምን ያደርጋል ክርክር ከመጣ ሪሃን ይብላ ይላል ሪሃን ማለት እንወዳደር ምንድነው በአማርኛ ለምሳሌ እኔና አቡ አኒስ ባንድ ነገር እንከራከር እሺ ምን ላለው እሺ አቡ አኒስ አንተ ካሸነፍከኝ 1000 ብር በል 1000 ብር ትከፍላለህ እኔ ደግሞ ካሸነፍኩህ 1000 ብር ትከፍላለህ በዚህ እንስማማ እላለሁ ይሄን ምን ይባላል ሪሃን ይባላል በአረብኛ በአማርኛ ምን ይባላል እንወራረድ نعم እንወራረድ ማለት ነው አሁን ይሰውየው ይኮረኔሉ በጣም እንትን አደረገ መወራረድ ያን ይፈልጋል ከተወራረደ ደግሞ አይሸነፍም ሰውየው ሁሉም ያሸንፋል አሁን ሲያስቸግራቸው ወደ ሌላ ከተማ ላኩት ምን አሉት በሌላ ከተማ ያለው ጀነራል ነው ይሄን ኮሎኔል እንልክልሃለንና አድብሁ ያኒ እስኪ በቃ ልኩን አሳየው ምክንያቱም እዚህ በቃ ንወራረድ ያለ ገንዘባችን ጨረሰ ምናምን ጨረሰና እስቲ አድቡ አለው አድቡ ማለት ያኒ ከሱ ጋር ተወራረድና በቃ ልኩን ስጠው ብሎ ያላኩለት ማለት ነው አሁን ኮሎኔሉ ወደ ሌላ አገር ሄደና ወደ ከዛ ጋር ጀነራሉ ጋር ተገናኘ ከነጋላችሁ እሺ ከዛ በኋላ ሲገናኙ فقال النقيب العقيد فقال النقيب هذا كورنيلو من قالوا العقيد كون جنا ساي غبا كونو انت جنرال قالوا نعم انت جنرال قالوا نعم بزي ببته وسط ببته وسط يابطا نغر الله قالوا دي يتابات ذاقني الله اندزي تلال قالوا اني اقالو ببته وسط አንድ ያበጠ ነገር አለ የለኝም ካልክ ንወራረድ በሺ ዶላር አለው በሺ ዶላር እንግዲህ ሰውየው ያቃል ያበጠ ነገር የለውም ከነገ ያላችሁ ወንድሞች ወይ ሳማርኛው ትንሽ እንትን ብለዋል እኔ ለምሳሌ መጥቶ አንዱ በዚህ በጭንህ መሐከል ያበጠ ነገር አለኝ አለህ ካለኝ እኔ ያቃለሁ እንደሌለኝ ወራረዳለሁ ላለው ወራረድም ወንድሞች ወራረዳለሁ እንጂ አቃለሁ 100% አቃለሁ ምንም ነገር እንደሌለኝ አሁን ኮሎኔሉ አለህ በብብትህ ውስጥ አንድ ያበጠ ነገር ትልቅ ነገር አለህ አለው ህዝብ ተሰብስቧል እኮ የደሞ ጀነራል ነው እዛ የተሰበሰቡ በሙሉ ከሱ በታች ናቸው ወታደሮች ምናምን ምናምን ናቸው የለኝም አለ አለህ አለው እንወራረድ አው በስንት በሺ ዶላር አለው እሺ ያለና ሁለቱም ሺ ዶላር አስቀመጡ ጀነራሉ ምን አደረገ ሰውነቱን የሰውነቱን ልብስ በሙሉ አስወጣውና ራቆቱ ከዚህ ከእንብርቱ በላይ ራቆቱ ሆነ ብብቱ አሳያቸው ምንም ወረም የለውም ምንም ያበጠ ነገር የለውም አንተ غبي አለው ጀነራል እኮ ነው አንተ غبي ተረተሃል አለው 2000 ወሰደ ማንንም ወሰደው ጀነራሉ 2000 ወሰደና غبي ሞኝ የለኝም ይያልኩ አለህ ብለ ተከራከራለ ብሎ 2000 ዶላር ወሰደው። አሁን በእናንተና በእኔ ሰውየው ተሸንፈዋል አይደለም እንዴ? ሰውየው ተሸንፈዋል። ምን መስላችኋል ወንድሞች? አልተሸነፈም ብላችሁ ምን አስተያየት ሰጣላችሁ? እስቲ ሞክር አንድ ሰው እስቲ ሞክር አልተሸነፈም ብለው ምን አስተያየት ልትሰጡ ትችላላችሁ? ፓዝል ይህን ነገር እስቲ ክፈቱት። በነገራችን ታሪኩ ሰምታችኋል። ኮሎኔሉ አንተ በብብት ውስጥ አንድ የበጠ ነገር አለ ሲለው ላ የለም አለ የለም። አንዳንድ ሺ 2000 ዶላር በዛ ጣውላው ተቀመጠና ራቆቱን ወጣና ህዝቡ በሙሉ አየው አንድ ነገር እንደሌለው 2000 ወሰደው። ያ እንዲያውም ሰደበው አንተ ገቢ አለው። ኮሎኔሉ ምን አለው? በል አንተ ገቢ አለው። አንተ ነህ ሞኝ አለው። 1000 ወሰድክብኝ አለው። አዎ እኔ ደግሞ ከነዛ ሰዎች የላኩኝ ውድድር አድርጌ በ3000 እንዲከፍሉኝ ውድድር አድርጌ ነበር። ምን ብለ እዝ አንተ ሄደህ ለጀነራሉ ራቆቱ ካወጣኸው 3000 እንከፍላለን አሉኝ። እሺ ብዬ መጣሁና የውን ለራቆት አወጣሁት አለ። 3000 ከነሱ ወስዳለሁ፣ 1000 አንተ ወሰድከው፣ 2000 ደግሞ እኔ ትርፍ አገኘሁ አለው። አላሁ አክበር ያ አኺ ሱብሃንአላህ። ያንዳንድ ጭንቅላጣች እኮ በጣም ይገርማል። ከነሱ ተወዳደሬ 3000 በጣውላው አስቀምጠዋል። እስቲ ሂድና ለጀነራሉ ጣቱ እንኳን እጁን እንኳን አትከፍተውም ያኔ አንገቱን እንኳ አትከፍተውም ብሎ ተወራረዱኝና ቀጥታ መጥቼ ራቆት እንደምትወጣ አደረግኩና አሁን ሄጄ ተመልሼ 2000 ዶላር ወስዳለሁ አላቸው። هذا ሒንካ ይላሉ ያኔ ማሻአላህ ጭንቅላጥ እንትን ነው። ስለዚህ በዚህ የዚህ አይነት ጭንቅላጥ ያላቸው ሰዎች ነበሩ አሉ ድሮ። በጣም ብሪሊያንትና ስማርት የሆኑ የማይቻሉ ሰዎች ነበሩ። አንዱ በሰይድና ዑመር ጊዜ አንድ ወጣት ነው በመስጂድ ቆሞ በመንበር ሲናገር ሁሉ ሰው እኮ ነው አብሎ ያያል። ሰይድና ዑመር እየሰማ ነው። ሰይድና ዑመር ጭንቅላጣቸው ትልቅ ነው። ሰምቱና فقال ان هذا الولد ذكي جدا فسيقتله ذكاؤه عليه يه برينو برينو بتام بريليانت نجر نو سلازي يه يسون چنقلات ليجدلو نو عليه عند امت القيم لجو موته مكناتهم چنقلاتو يمشكمو انتن نبرو اوقات اندزي ذكاء ذكاء يبالال እንደዚህ ሰው አላህ ሲፈጥረው እንደዚህ እና በዚህ አይነት። እሺ ወደ ስድስተኛ ነገር ልውሰዳችሁ። አሁን ልግባ ይገርማችኋል። አሁን እስላም የተቀጠቀጠ ነው በመላው ዓለም። በሱሪያ ነው፣ በምንድን ነው፣ በበርማ ነው፣ በሙሉ አገር በሙሉ ዓለም እስላም እየተረገጠ እየተጨፈጨፈ ነው። እኔ ጥያቄ ልጠይቃችሁ። አላህ ያቃል አያቅም? ያቃል። ለምን ዝም አለ? يتياكي الله يتياكم. يفعل ما يشاء لا يسأل عما يفعل. قرآن نوي لا يسأل عما يفعل وهم يسألون لي يفلقوا النقر بيادرق الله سبحانه وتعالى اي تياكم ان انت قن تتياك الله تشوالي بزي بكبرياء نو يتناقروا الله. طيب اهم بسوريا مدرقوا بهل اقر سلامي مبدلو يالو الله يا قوال والله يا قوال بل والله بل هلا تشو والله الذي لا اله الا هو يا قوال. طيب السو سايفلق تجددو نو ويس فلاغوتو نو الله بل فلاغوتو نو الله فلغو نو يهي نغير يميادرغو. طيب من اطفن انيا مسلموج هذا لا يسال شيخ ابراهيم يتياقي شيخ ابراهيم ما يتيقبت الله نو يتيقو الله دمو اي تطيق سراچن مسامر بቻ ነው ያለን እንጂ الله لم እንደዚህ ያደረገ አንልም። ተመልከቱ እንግዲህ القرامطه የእስልምና ታሪክ ብታነቡ والله ብዙ አንዳንድ እንትን አለ ታሪክ አለ። ያነበብክ ጸጉርህ ወደ ነጭ እንደሚቀየር ይስማሃል። قرامطه የሚባሉ ነበሩ፣ ታታር የሚባሉ ነበሩ፣ ሞንጎሊያን የሚባሉ ነበሩ። اسكي سلا قراميطا عند عرفت نغير لنغراچو قراميطا ابو طاهر القرمطي ميبال مرياچو نبر. هذا انسان شيعي عند جزء شيعي هنال عند جزء صوفي هنال، ولكن الحقيقة كان ملحدا بس مسلمنا اسلام هنو يقرامي تامي بالو عند بدون ناتشو ينسو مري هنو ودا حج متالو ودا حج حج لاي سو تسبسبو حج يادرقه واتادرشن لكو بمولو كونو زين ببرو قدلاتشو حياشي حياشي حجاج بيت الله حج لمارقه متو حياشي بسيف قرارتو الزكاة بسر طالاتشو اهون يهن نقر سمتاتشو ايتاتشو تاكالاتشو اهون يهن نقر لمسالي باقراتشن وين بزي قورو بيتو اقراتشن دزي عرب اقروش اسلام اقروش بيقاني هن نقر انيا شنقلاتاتشن يبتب بتال لكن دزي بزو الفوال بزو الفوال سلزي حياشي شوفوا من ده درجة لهم بلاتشو قتل الحج الحجاج ودفن 20,000 من الحجاج يه عندنا وجعل فرسه نكتكنو فرسه أمت أن كعبة سر أدرجو شنيالات بكعبة سر شنج فرسه كنو أجروان تلتلا إذا كعبة واستجبتا إذا دجافونا شنتوا إذا أفسست شو يقول وجعل فرسه يبول على مقربة من الكعبة كذا يهن متفنو هاشي مقدل متفنو فرسو بكعبة لاي مشانو بتقام كبر ونجلو قن كذا يباس سمو هزبون سبسبنا هاشي ريسا بأقرو راي رقطو منها لتاكالا شو قال أنا الله والله أنا أخلق الخلق وأفنيهم أنا يهن أواج أوجه أنا الله والله أنا أخلق الخلق وأفنيهم أنا أنين الله أنين مفتركت كفل لكم أمو يعني هلوم إما تفاتشو إنين لم الساليهن هيا سلاساشي أتفهواتشو كفل لكم بمكة اللو بملو لا تفاتشو تلالو لأنه أنا الله عليه وكل كذب خلا من عليه إن أنت إسلاموش عليه إن أنت إسلاموش بكتاباتشو بقرآناتشو دزي هلال عليه قدي كفر النتون قلت آهون ألم يقول الله ومن دخله كان آمنا بقرآن كون دزي هلال ومن دخله يعني الكعبة مكة المكرمة ويم كعبة ومن دخله كان آمنا أيلم إلهاتشو دزي هايلم أو يولاتشو أمان إلم إنك تكتكواتشو نقدلكواتشو هلال ويقتل كل من دخل البيت هياشي ريسا اسكمتو اندغنا بمك كما انقدوش متو مكة طواف لمارك يمتو بمولي قدلاتشو نبر فقالوا من الوت انت موني الوت ومن دخله كان امنا مالتكو مكة يقبا يعني اي قدل مالتك على اللمكو ترقمو كل من دخل البيت امنوه يا سدنة البيت انانت كعبان متطبقو مكان متطبقو سوچ مكة وسط يگبا حرم وسط يگبا عند سو اندات تگدلو عند سو عند دم اندات افسو بلو لنانت تعزاز كونه ونجي يعني اي گدل مالت كو ادلم بلو نگروت لكن لا عقل له اشي فاخذ الحجر اندقنا الحجر الاسود اهون حج سنادر يمن السماو حجر لككونا كذا سباب برونا وسدوا الحجر الأسود أخذه من مكة وأخفاه 22 سنة لها يهولت أمت ودا أقروا وسدوا باند بوتا دبكو تفنك أكتوال الزاس كمتو ها يهولت أمت دبكو سواتشو سيماتو من يارقو نبر حجنا عمره سيادرقو حجر الأسود سلالي اللي بيجاتشو بشامل الكتي سيطو نبر تمام فلما مات سوسيموت يمتاو كسب هؤلاء يمتاو نغوس طرو نغوس نبرنا حجرون تشكمو انطتو ببوتا هؤلاء سكاو اهون حجرو تلا انتنو بقى اللقاقمو تنجي تسبروال لكن ازاس قبتو لحموه يعني استكاكلو تاقت اطموت مالتنو طيب والحجر في حديث صحيح نبيه صلى الله عليه وسلم بحجر الأسود سنقروا منالو إنه نزل من السماء كسماين يوردوا دنقايو سيوردالو نزل أبيض ناسع نتش نو يوردوا فسودته ذنوب الناس يسو انجل شي كسنتا شي أمتنو أنا يسو انجل نو ياتو قرونجي كسماي سيورد نتش نو يوردوا لو نبيات صلى الله عليه وسلم بحديث صحيح نزيل له. طيب إذن شوفوا الكبرياء الكبرياء تملكتو هياشي قدلو عندنا يمتا يقبا يقدلاتشو نبر عندنا شنت فرسو الزاندشان أدرقو ولتنيا حجر أسود سرقوه هولتا أمت دبكو كالزايب اللتاقن أنا الله والله أنا أخلق الخلق وأفنيهم أنا بلو أنا ربكم العلا يالو متا أهون إني النقر لما ودادر يمفلقاتشو من دنو بزيها الدنيا كزيها باسم تغنيتوال بخفن سريا مبالو الله سلت أو نقص بيت المقدس قبتو بيت المقدس منا درقو تاكالب مسجدو بريسا كونو زين برو قدلو ريسا بريسا ريسا بريسا رقو مسجدو ملت تارقو يهما الفوال سلزي يهنا قر انتي الله اللي ويس يلم يميه السنة وانده نقزي الزيلا انده تودكو تتنككو عند عالم تقدلي سوست عالم تاسرو عمست انتنو دعاوش اندزي عنكواتشو دعانا رقلاتشو الله سبحانه وتعالى سبريستاتشو الله سبحانه وتعالى يعني سونتاتشو ب يعني بيتسبوتشاتشو بجلداتشو براساتشو بنتني ودك انا غير هلو الله اخلاص يستاتشو الله سبحانه وتعالى تقلل مسوات النتاتشو متاسراتشو بمولو بميزان حسناتاتشو يادرقلاتشو نقل الدستنو الله زند سيهدو اما لمن اندزي هوني والله كالله من ماغوت اي تشالم يميتشالو دعا ما رقنا لما رق يمتتشلو نقر ما بركت بيتشالو لمن اندزي هوني قن الله يتأيكم على كل حال بألم يالو واندموشاتشن مسلموش يتاسروم يموتوم يكتكتوم يميبدلوم نا الله سبحانه وتعالى يهون الله تشو الله ينساو نقرو إنيا دمو بدعاء النرساتشو بيتشانو من لونجي لمن بسوريا بيك أنه لتموتو يموتانو الشي ببرما لكن ده كتقلنو ميرقفو يالو لمن بنتن بأقر ندزي هوني لمن يمي لو قال أنبل واندموش لمن الله يتأيكم لمن بلا هتتأيكم كونجلاتشن مهونون إنيا متنياتاتشن انكلف موسداتشن بيتشا السنة استوسنجي لمن تبلو الله يتأيكم لما رتم يفلكوت إشي أهون وذا ليلة لسداتش إن شاء الله ككبرياءو كتأبيتو سانواتا إيه الحج أنتنو هذا القرامطة أبو طهر القرمط إيه مبالو أهون ينقر كواتشو هاشي يقدلو كبرياء أدلم ليلة كبرياء لنقراتشو بزي ألم كوسنتي يالتنقران لي يالتنقران جي يالتنرقين لم يلالو نموزي آهر عندك أني نقر كواتشنو عندو باند مسجد قبانا بعراقنا درونو قبانا يعني علم ست خطبة سوات شبت عام تدنكو أك أنا بابرو قوانقو يا محاضرة وسلت منا من بتأم وددوتنا عندو منالو كثر الله أمثالك لو عندان تياب زلن الله سبحانه وتعالى عندان تتناقاري خطيب المسجد عندان تياب زلن ألو سويو بتأم تيبتنيانو منالو لقد قلت في ربك شططا ألو بانتا الله تلك نقر تناقر كالو لا يستطيع خلق مثلي عندنا لفترة يتشل مالو يقابل شوال لقد قلت في ربك شططا كمسمر وقته تناقرك يانتا الله عندنا لفترة يتشل مالو من أين تنقر روح نقر يهب مصحفي تمزقبو سوس آلات مصحفي أنا ببكتنو يالتبالين قريه يتصافم سلزي اندزي يميل سو نعم اندزي هالو وقال سبحانه وتعالى بقرآن من عليه: ولا تصعر خدك للناس ولا تمشي في الأرض مرحا إن الله لا يحب كل مختال فخور. وفي سورة الإسراء الله سبحانه وتعالى من إلى تملكته هنقر: ولا تمشي في الأرض مرحا بزي مريت تنك أبارره بكرات بتأبيت تهيد إنك لن تخرق الأرض ولن تبلغ الجبال طولا. أي أنت بتمتت بتقتر وين بدوم كبرياء أنت بيزه مريتون لتقفرات تشلم. يعني أنت لمسالي تمتت تقتر بتهيد بأقره مريتون لتنكات تشلم. يعني ولا تمشي في الأرض مرحا إنك لن تخرق الأرض. يعني أقره مريتون لقفرات تشلم ولن تبلغ الجبال طولا بتقتر تراراون يعني لمدرسة تتشلم تراراون لمدرسة تتشلم. ما معناته وندموج استيبو هلا كومنت سيستو امت الله تسمي علش ابو انيس ندزي ينقر بدن بغلصو تسي: ولا تمشي في الارض مرحا انك لن تخرق الارض. ما شافو كونو الله يا شافو كونو انت تبيتنيا تغتا تره بتهدكو يانت اجر كبدوبت مريت هيقفرم. ولن تبلغ الجبال طولا بتعب ستمتت ستقتر رمو يعني جبل يعني تراران لمدرسة تتشلم إلوال. عندنا قرتزالين يهون دمتالو وند دمتنو عندنا دمتو شالو بلتو بتوفرو أنبسامي مسلوالو أرلم دون نموش بنج أغر كهيداتشو دمتنا وشا كسو بلاينو أنكبكبو يميزوت. عندنا دمتو شالو يسفرو هال بتعام أنبسامي مسلوالو. أون عند وند دمت نو فيتون بمستوات عينا كذب هلا إيموسياي عينوسياي يعني ما شاء الله إن جنشو منامن سياي جرو ندزي سياي تي كم بس أما من لي نثالني نه تنشوف سو تلك إلى لنجي أم بس أكون نيني يقول لا شو أم بس أكو إنين كونا ميمسلو بلو تجت هترنا انجري بني النبى بسال لو لينت السو جزف يلال إن إذا مو تنش كسو أنا سلال لو لما نالدرسوم بلو تجترة تمتتنا تمتت صوت فن الدالو بعرف بس مسلو تكونه كالهر إلالو كالهر يحكي انتفاخا صولة الأسد لكن ددمت عم بس أنا درسال له بلو تنفتو تبت أتصو موت عليه سو دمو يفلقهم بيقترنا تبت بيادر يا لدرس بثي متشل نقري اللم. طيب كذا قتلو كالله لتعملت أتتشل ميلال كالله لتعملت أتتشلم يفلقون تبب بالتاقين بالتادرق كالله لما ملت يميتشل سوي اللم كالله قطعت مالتنا. يقول سبحانه وتعالى في سورة الإسراء: النزي من يشكو بتأمي قرمات شوال عليه وإذا مسكم الضر في البحر ضل من تدعون إلى إلا إياه. عندنا سوش بمركب أرقو بجلبة مركب أرقو ببحر قوازو نبر أهن بزا مركب هنو معسيا يدرقو نبر تاقال لاتشو أتاقم هن دموش كني بلاي تاقال لاتشو أهن مركبوش من دنو يعني أوروبلانوش يميا سارفو مركبوش هلو مركبوش هلو أوروبا مركبوش جابان مركبوش بزا مركبوست سوق ألي بار ألي كواسمتش أوتش ألي فولي فول ألي كتما كونو يون هول تشكما ببهر تقوازالج عيتات شو تاقال لاش وانموش اني عيتشالو بمسوانا بأسب سلاستماركو بييك انو يا امريكا يا جرمان يمن سيمتو الزا سياسة عرفو سناتشو انديون بأسبنا بمسوان ممتو تنانش نبرو لكن ايني الكواتشو نبرواتشو بليلا ببورتنا يقبس ببورت بتاي يجابان بورت بتاي ትላልቅ መርከቦች አሉ፣ ልክ ከተማ የሚመስሉ። እንዲያውም የምታስታውሱ ከሆነ በ1967 ዓመተ ምህረት ግብጽና እስራኤል ጦርነት ሲያደርጉ አንዷ የብሪጣንያ የታላቋ ብሪጣንያ መርከብ ነች፣ ትልቅ መርከብ ነች። በዛ በመርከቧ ከዛ ይነሳሉ አውሮፕላኖች። ከዛ ተነስተው ግብጽን ይደበድቡ ነበር። ከዛ ተነስተው ሲና የሚባለው ሰሐራ ይደበድቡ ነበር። ጦርነቱ ከተጀመረ በኋላ አንድ ግብጻዊ እስካሁን ድረስ የሚያስታውሱት ነው። ምን አደረገ? አውሮፕላን ይዞ በረረና በዛ ጢስ ማውጫ የመርከቧ ጢስ ማውጫ እዛ ገባ። ከነጋላችሁ እዛ ገባና መርከቧ ተቃጠለች። እና ትላልቅ መርከቦች አሉ፣ በጣም የሚገርም መርከቦች አሉ። ምን አለ አላህ ሱብሃነሁ ወተዓላ በመርከብ ሄደው፣ እኔ ልንገራችሁ ወንድሞች፣ እስቲ ሆነ ብላችሁ በፖርት ያላችሁ ለምሳሌ በኒውዮርክ ምናምን ያላችሁ ወይም በዚያ በወደብ እንትን ያላችሁ እስቲ ሞክሩት። እንትኑ ያኔ በመርከቡ ላይ ውጡና ከተማ እኮ ነው። አፓርትመንትስ አሉ፣ ባር አለ፣ ሻይ ቤት አለ፣ ሱቅ አለ። ልክ እንደ ከተማ ነው። እዛ ሆነው ማዕስያ እያደረጉ ይሄዱ ነበር። ድሮ ነው በጀልባ እንትን ትንሽ ጀልባ አድርጎ ማዕስያ እያደረጉ እዛ ይሄዱ ነበር። አሁን ምን መጣ? አበል ማዕበል ማዕበል ነው የሚባለው። ትልቅ ማዕበል መጣባቸውና ሁሉም ተመለሱ። ያ ረብ ያ ረብ ያ ረብ፣ ወላህ ከዚህ ከወጣን እኛ በቃ ተውባ እንላለን። ያ ረብ ከዚህ አውጣን። ማዕበሉ ይመጣና መርከቡ ይገለብጣል፣ ወደዚህ ይገለብጣል፣ ወደዚህ ይገለብጣል። ድምጥምጣቸው አወጣቸውና ፈሩ በሙሉ። አሁን ሁሉ ወደ አላህ ተመለሰ። ተውባ እንላለን፣ ተውባ እንላለን፣ ከዚህ ካወጣህን ምናምን አለ። አላህ ስብሃነ ወተዓላ ማዕበሉን አስቆመና መርከቡ ቀስ ብሎ በዛ በፈለጉት ከተማ ገቡ። ወረዱ፣ ከተማ ውስጥ ገቡ። ቀጥታ ከገቡ በኋላ ማዕሲያው ጀመሩ። እንደዚህ እኮ ነው የሰው ልጅ። አንድ ሰው ሲታመም ከባድ በሽታ፣ ያ ረቢ ከዚህ ካዳንከኝ እኮ እኔ እኮ በጣም ጥሩ ስራ ስራለሁ ይላል። ካዳነውና ጥሩ ጤና ካገኘ ገንዘብ ካገኘ ይመለሳል። እነዚህ ሰዎች ተመለሱ። ተመለሱ፣ ባር እየገቡ ዚና ጀመሩ፣ ምን ጀመሩ፣ ኩፍር ጀመሩ፣ ሁሉ ነገር ጀመሩ። አላህ ምን አላቸው? ወኢዛ መሰኩም ዱር ፊል ባህሪ፣ በባህር ውስጥ ትልቅ ማዕበል መጥቶ ወደ ሞት ስትቀራረቡ፣ ضل من تدعون الا اياه ብትጠሩ የሚጠራ ነገር አጣችሁና እኔን ጠራችሁ አለ። ሐቂቀተን እዛ ደግሞ ማንም ሰው ልትጠራ አትችልም፣ አላህ ብቻ ነው የምትጠራው። እሺ وإذا مسكم الضر في البحر ضل من تدعون إلا إياه فلما نجاكم إلى البر كبحر وقتاچو ወደ መሬቱ ገብታቹ ሰላም በአገሩ ስትገቡ አዕረቱም ጀርባችሁን ሰጣችሁ። وكان الإنسان كفورا أي የሰው ልጅኮ ያኒ ካድ እኮ ነው ይክዳል። አሁን ያ አላህ ያ አላህ ያ አላህ ስትሉ ቆያችሁ፣ አሁን ሰላም ሲሰጣችሁ እንደዚህ ያላችሁ አለ። ከዛ ይጠይቃችኋል። ቁርአን የቀራህ ነው ወንድሞች፣ በሱረት አልኢስራ ያኒ 67 68 69 አያት ነው። ከዛ ጠየቃቸው፣ ምን አላቸው? አፈ አሚንቱም አን ይኽሲፈ ቢኩም ጃኒበል በሪ፣ እንዴ ምን ተማምናችሁ ነው ያ የገባችሁበት መሬት አላህ ሱብሓነሁ ወተዓላ ላዩታችሁ ደባላልቆ እኮ ሊያጠፋችሁ እዛ እኮ ሊያስጠም። አላህ እኮ የባህሩ አላህ፣ የመሬቱ አላህ፣ የመርከቡ አላህ፣ የከተማው አላህ እኮ አንድ ነው። የት ይሄዳችሁ መሰላችሁ? እዛ እኮ ሊያጠፋችሁ ይችላል። አፈ አሚንቱም አን የኽሲፈ ቢኩም ጃኒበ ልበሪ ጢብ፣ ሌላስ አው ዩርሲለ አለይኩም ሓሲበን፣ ወይም እዛ በከተማው እያላችሁ አይታችሁም ሰምታችሁም የማታውቁት ንፋስ፣ ከባድ ንፋስ አምጥቼ እኮ ላጠፋችሁ እኮ እችላለሁ። ثم لا تجدوا لكم وكيلا، አንድ ሰው የሚያገላግላችሁ ሰው እኮ የለም። አም አሚንቱም ወይም ደሞ ይላል አም አሚንቱም አን ዩዒደኩም ፊህ ታረተን ኡኽራ፣ እሺ ከዛ ከባህር ከመርከቡ ሸሽተናል ነው የምትሉ? ወደ መርከቡ የሚያስገባ ጭንቀትና ችግር አምጥቼ ወደ መርከቡ እንድትመለሱ እኮ አደርጋቸዋለሁ። አም አሚንቱም አን ዩዒደኩም ፊህ ታረተን ኡኽራ ፈዩርሲለ ዓለይኩም ቃሲፈን። በመርከብ ላይ ስትወጡ ከዛ በኋላ የነበረው ችግር ቃስፍ ያኒ ማዕበልና ምናምን አምጥቼ እኮ ላጠፋችሁ ይችላለሁ። ቃሲፈን ሚን ሪሒ ፈዩቅሪቀኩም ቢማ ከፈርቱም ثم لا تجدوا لكم علينا به تبيعا. عند سو انكون ذا انتم بل يميسماوس لمندنو ايه نغر وندموچ لبحرنيوچ ادلمو كو نغرو لنسو هونو گن لنيا نو والله اني عند سو اقالله بزا بتولدكوبت مندفرا يمتبالو كتما بدرگ گيزي بهايل سلاسه گيزي مچرش هايل سلاسه سيورد معناتنو بزو وطاتوچ يتاسرو نبر ببوليتيكا مكناتوم وطورنت نبر ከነዛ የኤርትራ ጉሪላና የኃይለ ሥላሴ ወታደሮች ብዙ ጦርነት ነበርና አሁን በከተማ ሸባቦች ይታሰሩ ነበር። አንዱ ነበር ሁሉ ጊዜ ማስተዋሰው ብዙ ነገር የነገርኳችሁ መታሰር ከተጀመረ ወጣቶች መታሰር ከጀመሩ አላጡል እኮ ነው። በባር ነው የሚውለው፣ ሲጋራ ያጤሳል፣ ዊስኪ ይጠጣል፣ ሴቶቹ ምንዝርና ምናምን ልክ እንደሱና ነው የሚያዩ። ይሄን ሁሉ እርግፍ አርጎ ቶብ ይለብሳል፣ ዑማ ያደርጋል፣ በአይኑ ኩል ይኳላል፣ ቀለበት እዚህ ላይ በጣቱ ቀለበት ያደርጋል። ከዛ በኋላ እንትኑ በትር ይይዛል። ሸኽና ሸኽና ሸኽና ትልቅ ሸኽና ይሆናል። ሲያየው ይህ ኢማም መስጂድ ነው፣ ይቀልቻ ነው፣ ይሙፍቲ ነው ብቻ ነው የሚሉት። እንደዚህ ይሄዳል ማለት ነው። ከዛ በኋላ አምስት ወቅቱ በሰላቱ ላይ ይውላል። ፈርቶ እኮ ነው እንዳይታሰሩ ምናምን እንደዚህ እንደዚህ። ባር ውስጥ አይገባም፣ ሻይ ቤት አይገባም፣ ከነዚህ ዱሪዎች ምናምን አይሄድም፣ በፖለቲካ የሚጠራጠሩ ሰዎች ከነሱ አይሄድም። አሁን ሰላም ይመጣል። ከአንድ አመት ተኩል ሁሉ ሰው ሲታሰር ምናምን የኃይለ ሥላሴ መንግስት ትንሽ ይቀዘቅዝና ሰላም ይመጣና እስረኞች በሙሉ ይወጣሉ። በቃ ታገሱ ሲሆን ቀጥ እዛ ይመለሳል፣ ወደ ባር፣ ወደ ዝሙት፣ ወደ እንትን ይመለሳል ማለት ነው። ይህ ማለት እኮ ነው። ስለዚህ አንተ ሱብሃንአላህ በጤና እያለህ ከአላህ ጋር ተዋወቅ፣ በበሽታ ወይም በመጥፎ ነገር አላህ እንዲያውቅህ ይላል። ወደ ስምንተኛ ነገር ልውሰዳችሁና ሙምኪን ላታምኑት ትችላላችሁ፣ ይህ ነገር ላኪን እመኑት፣ በሰይድና ዑመር የተገኘ ነገር ነው። በብዙ መጽሐፎችና በትክክል ታሪኮች የተጻፈ ነው ይህ ነገር። አንድ ቀን ሰይድና ዑመር አባትና ልጁ አያቸው። አባትና ልጁ እንደዚህ ሲያያቸው ተገረመ ዑመር። فقال ايها الرجل قالوا لباته والله انتنا لجه ባንድ የተጠረባችሁና ባንድ የተሰራችሁ ነው የምትመስሉት። አንቱም ከቁራበይኒ ልክ እንደ ቁራብ ቁራብ የጥቁር ወፍ ነስር ነስር የምትሉ ጥቁር ወፍ እንደሱ ናችሁ። አንድ ሰው ሊለያችሁ አይችልም። ጸጉራችሁ ነው፣ መልካችሁ ነው፣ ቅላታችሁ ነው፣ ምና አንድ እኮ ነው የምትመስሉ። እንዴት ነው ሱብሃንአላህ ከጀርባህ የወጣ ትክክለኛ ልጅህ ነው አለው። ሰውየው ምን አለ? ይሄ ገረመህ አለው። ሌላ ነገር ብነግርህስ በጣም ትደነቃለህ አለው። ምንድን ነው? ይህ ልጅ የተወለደው በተአምር ነው አለው። እንዴት አለው? ሚስቴ አረገዘችና፣ እዚህ ላይ ወንድሞች ትልቅ መልእክት ለእናንተ አላችሁ። ሚስቴ አረገዘችና እኔ ለሰፈር ስሄድ፣ በግዴታ ለሰፈር ስሄድ እሄዳለሁ ብዬ ሸኘችና በዛ በደጃፍ ሆነት ተሳስመን እንደዚህ ምን አለችኝ? እሬ እርጉዝ እያለሁ ትታይን ትሄዳለህ? ልጁስ እንዴት አድርገ ላሳድገው አለችን አለ። ፈቁልቱ አላሁማ አስተውዲዑከ ሀዛ ጥፍል፣ ይህ ልጅ የተረገዘው ባንተ ስር ትቸዋለሁ አለ። ከነገ ተመልከቱ። አስተውዲዑከ ያ ረቢ ሀዛ ጥፍል፣ ይህ ልጅ አደራ ባንተ እቅፍ አርገው፣ አደራ ብዬ ወደ አንተ አስጠግቸው እየሄድኩ ነኝ አለና ሄደ፣ ተሳፈረ። አሁን ይህ ነገር ለሰይድና ዑመር እየነገረው ነው። فقال سويو تولد لجو عند نجر متانا لجتوا يعني مستو مالتنش تموتالتش متى كلجو قاد متو لجو متوال السوام متالتش يكبرالو هلتم كبرواتشو هتسانو طورنت منامن متانا بتام كبات طورت نبر هلتم باندو قلقات كبرواتشو اهون سويو تملس كسفر كسفر سيملس مستون دموتش لجون دموت اوكي كذا بحالا ودا قبرو سيهد عند قبر اسات سيوطا ايه بقبرو اسات نبلبل اسات يوطال كذا طيقه يا ناس مندنو كله كان بزي اسات يميوطا علاچو يا اخي من دهنا اناقم يچ سيت ازاي تكبرچو كل جواغا ازاي كتكبرچ جمرو اسات يوطانو علوت يانتم استنه علوت يانم استنه تكبرچ واو فقال والله عليه لجو اي موت مالاچو انديت اي موت موستو تقبروا علالو اي موتم لجو لمن اي موتم كالله جا استقچو سلهدكو الله يطبقوال الله اي كدام عندك انشي امت الله يهن اكاس كمت اللين بيه كهدكو كمت تهبو على اهتي امت الله اكاون سجين بلات انبيتلا لك لتلتجلا لك السوا سونج الله قنا يلم استودعك هذا الطفل يهن لج كانت تتشوال لهنا حفظوا انت بيهنو يهدكونا والله لجوا يموتم علي اهون كقبيلاو هيدو يا غدغوات سيقفروت سيقفروت مستو موتالچ لجو باغروا سر قچ بلو يالقسال اگرماچو وندموش لجوا معناتنو حصان باغروا لاي سر تطمطمو يالقسا ياغنيتنا اوطوت حي اوطوت انا يا عمر بن الخطاب لجو اندزينه تولدوا له فقال العلماء تملكتون قد يا علماء نقر تسمو لو استودع زوجته ياو تساستونو يملاس ولمتانو انجي اللهم اني استودعك زوجتي وابني بلو بهن اتقدل من البرد قند الزيها لالم يا كالله قاس تقاو لجو بتشانو مستون سلميت الاد اللهم وندموش اندزي ببهلا اللهم استودعك الله استودعك الله الى اللو اهون علماء شو محاضرة سيجرسوا من اللو استودع الله دينكم وحياتكم من امن الى اللو هذا اللو ان انا الله تشاتشو هيدا اللو ما لتنو لجو انقدي سيهيد يني لج كان تقاس تقال له بلو الزمالي مستي الالم بلو بيهون مستو اتموت من البرانو مكنياتهم الله كسو قاس تقاه يحفزوا الانجي اتفاهو مالو إذن نقول يقول العلماء لو استودع زوجته لكانت حية لم تمت وكان يخرج من قبرها من قبر زوجته نارا كل يوم علامة لزوجها يعني النار يموت أو عذاب هذا اللي مندموش بالواس لمتا نالجه سد نالجه سد مالتنو ملئكتنونا قفروا لجونا سوطت مالتنو تمام يهن كالكو اسكزي بك أنيا المسرين اندالا رزم بباتشو استي قرآن بزوت أمر يازلنو يا نبي هشين حديث بزوت أمر يازلوناتشو والله العظيم اندان دبلن بنهد بزونا قرنو من نسماونا اسكهون درس يالكوت بك إينونا استمايكو سودونا جأمرو بات ويمدمو بزي بسوسايتاتشن اسقبتاتشو قوم نغرون تقمون منامن يتقساچو تناغرو اني دمو ل 5 دقيقه لا صرفنني ل 7 دقيقه وهاوم چماقم يورد مايك فري السلام عليكم ورحمه الله وبركاته يسمع ان شاء الله ኡስታዞች ካላችሁ ኡስታዝ መሐመድ በድር ሌሎችም ካላችሁ እጃችሁን አንሱና በዚህ ላይ ጨምሩበት። ኡስታዝ አዝሚን ካላችሁ ዝሁም እየሰማችሁ ከሆነ ሲያን በጣም የሚያስደስት ደርስ የሚያስደንቅ ጨምሩበት ኢንሻአላህ። እስቲ ኡስታዞች አላችሁ ኡስታዝ መሐመድ በድር የለም ሁሉም ግሪን ነው አልመለ ማግኘት በጣም ከባድ ነው። እንደዚህ ግሪን አርጋችሁ ብትተውት ለሁላችንም ጥሩ ነበር። ዛሬ ግሪን በግሪን ፒንክ ሆኗል ሁሉም ዓለም ሁሉ። ለማንኛውም ጀዛኩሙላህ ኸይር ጀዛ ኡስታዛችን ባረከላሁ ፊክ ወጠወለላሁ ዑምረክ በዓል ዒባዳ ዝርያውን ሁሉ አላህ ሷሊሒን አላህ አርጋችሁ ለዓለም ቂያማ الله سبحانه وتعالى ينصران بطول سرا ميزان الله يسقمط اللوت انغدي هاو زاري يتمارنو مجمريا بنمبر 1 يا جاهلي يا اساسب بسيتوچ لاي يالو املكاكت ينبرو بطام يازقته بطام ودق يونه سيتوچن بهوتاچو يمقبر گداي كلاتچن مناقالن يا የዘመን አልጃሂልያ በህይወት መቅበር እንኳን ባይኖር ሴቶች በሚወለዱበት ጊዜ ባሁኑ ዘመን ተሻሽሎ ቅልቅል መውለድ ይፈልጋል ሁሉ ሶስት ልጅ ወይም ሁለት ወንድ ከወለደ ከዛ በኋላ እንግዲህ ሴት ፍለጋ ማግኘት አለብኝ ብሎ ሲጨረጨር ታየዋለህ በአላህ ስራ። ሴት ከወለደ ደግሞ ወንድ እንደ አላገኝም ብሎ ደግሞ ፊቱ ሲጠቁር ባፉ እንኳን ባይናገር እንዲም ኡስታዛችን እንደገለጹት ተምር ያለህ የሚል ሰው ሲበሳጭ በግልጽ አያሳይም ግን ደስተኛ ሆኖ አታየው። ይሄ የዛው ትርፍርፍ የጀህልያ ትርፍርፍ ነው። ግን በመሰረቱ ሴት ባይኖር ወንድ እንዴት ይኖራል? ወንድ ሊኖር አይችልም። ያቺ የምትወዳት ሚስትህን ሌላው ሴት ልጅ አግኝቶ ተረዝቆ ነው ያጋባ እንዴት ሴትን ወለድኩ ብሎ ሰው ሊከፋው ይችላል? ሱብሃንአላህ والله በጣም ያስደንቃል እኮ ሲታስብ። ሴቶች የሚሰሩትን ስራ ወንድ ሊሰራው አይችልም እንደዚሁ ባገልባጩ። አላህ ሱብሃነሁ ወተዓላ በሚዛን ሁሉን አስቀምጧልና ጭንቅላታችን ሚዛናዊ ሊሆን ይገባል። አላህ ከሳ የሰራው ነገር መቃወም ብሎ ማለት ያው አላህን መጻረር ይሆናል ወደ ኩፍር ይወስዳል። ጥንቃቄ ከወንጀልም በላይ ነው። ቅድም እንደገለጹት እንዴት ይሄን ተሰራለህ ብሎ መቃወም ማለት ነው። ይሄ እንግዲህ በዚህ ላይ እንተውና ለሁለተኛው ደግሞ ሴትና ወንድ ሴት ለምሳሌ መልከኛ ወንድ የተስተካከለ ወንድ በመታየበት ጊዜ ፍትና ላይ እንደምትወርቅ ወንድ ደግሞ ጥሩ ሴት ሲያይ ፍትና እንደሚወርቀው ሁሉ የኔ ሚስት እኮ የጸዳች ነች እኮ ምንም አይስባትም ተብሎ አንዳንዱ ሂጃቧን ባታስተካክልም ግደለለሽ ሰው ሞልቷል። ወንድ አፍጣ ስጣይ ዝም ብሎ የሚያይ ወንድ ሞልቷል። አንሽን ተከልከይ ኖ ተጠንቀቂ ብሎ ከመስፈራራት እንደውም በእኛ ህብረተሰብ ይሄ አልተለመደም። ምስቱ መገጸስ የሚባል ነገር የለም። ሷራሷ አላህ ይስተካከለች ካልሆነች በስተቀር ወንዱ ብዙ የሚያስተካክል ወንድ የለም። በጣም የሚያሳዝነው ይሄ ነው። ባህላችን በጣም ያዘቀጠ ባህል አለንኛ። ሰላም መባባል መተቃቀፍ በቃ ምን ነው ሰላም እኔ እኮ ወህቴ ነች እኮ ወእሷ እኮ ደግሞ ወንድም እኮ ነው ምንም ልክ እንደማይፈላለጉና ስሜት እንደሌላቸው የሚገልጹ ነገር አለ። ይሄ ምንድነው? አለም አራአቱ ሂብ ወተክራ ከማ ትሂብ አንተ ወተክራ። ሴቷ ትወዳለች ትጠላለች አንተም እንደምትጠላ እንደምትወድ። በፍቅር ልትሳብ ትችላለች አንተም እንደምትሆነው ሁሉ ምንም ለውጥ የለም። ስለዚህ አላህ Subhanahu Wa Ta'ala ልጓም አስቀምጦልናል። ኢፍ ተብለናል መቆም ነው። እዚህ ቦታ ላይ እንዲያደርስ ከተባል አለመድረስ ነው። ሴትም በምንም አይኑ ማህረም ያልሆነችንን ሴት ሀግ ልታረጋት በፍጹም አይሆንም። የሴት ልጅ ከዘጠነኛ ዓመት ጀምራ መድረስ ከጀመረች ድሮ ስት ልጅ ስለሆነ ስታቅፋስ የነበረችውን ልጅ አሁን እንደዚህ አይቀጥልም፣ መቆም አለበት። ስለዚህ ልጓምን መያዝ ይገባል። በተለይ በተለይ እኛ ባህል ወላሂ በጣም እኔ ሁልጊዜ የማየውና ሁልጊዜ እንደው የሚያስለቅሰኝ ጉዳይ ነው። እንደዚህ አለ በቃ ዕልም ይሰጣል፣ በቃ ከንፈራችን መጠን ስናበቃ መልሰን እዛው ነበርንበት። ምንም የሚሻሻል ነገር አታይም። ደግሞ ሌላው ኡስታዝ እንትን ያሉን ያን ዓሊም የቁርአን ተፍሲር ፈሳሪ የነበረ ሳውዲ አረቢያ ታሞ ሁለት ጊዜ ሰርጀሪ የልብ እንትን ሰርጀሪ አደረገ በኋላ ለሶስተኛ ሂደው እንትን ሊያደርጉ ሲሄዱ ያቺ ነርሷ ምንድን ነው በቃ አልማላ ዓዲያ በቃ ኖርማል ነች፣ ዓሊም አይደለች ምን አይደለች። ምንድን አለችው? ሰለ አለ ነቢና አላህ እንትን ይልሃል ብላ በቀላሉ ነገረቻቸው። በቃ ከዛ የሚማራግ ጀመሩ። በረሱል ዐለይሂ ወሰለም ላይ ሰላት ማውረድ ጀመሩ። ያ ነገር መቀየር ጀመረ፣ ስሜታቸው መቀየር ጀመረና ያ ትንሽ ጊዜ ስጡኝ ብለው ማን ነው ትልቁን ሸህ እሳች ይቺ ሴት አለመት ልዓሊም አዋቂን ሰው ይቺ ኖርማል የሆነችው አሳወቀቻቸው፣ ጠቆመቻቸው። ለምን? አላህ መድኃኒት ስላደረገላቸው ያንን በዛ ተጠቀሙ ማለት ነው። ሌላው አራተኛ የሄዱት አተውብ ተውባኒ ልብስ ብሎ ማለት ሁለት አይነት ነው። ሰውቡን የልበሱ ልባር ወልፋጅር አንደኛው ልብስ ወንጀለኛው ክሪሚናሉ ወይም ደግሞ ሌላው ደግሞ አላህን የሚፈራው መልካሙ ሰው ይለብሰዋል። ሌላው ደግሞ ተውብ ልአኸር ሆ ሊባሱ ተቋ ያኛው ሊባሰ ተቋ የተቋ ልብስ አለ። አላህ ይህንን የሰጠው ሰው በቃ ከሁሉ ነገር ነጻ ያወጣ ሰው ነው። ሊባስ አተቋ ከሌለህ ለብሳ እንዳለበሰች ሁልጊዜ የሚናገረው ሚዛን የለው የሚያደርገው ነገር በጣም አሳፋሪ ያዘቀተ የሆነ ሰው ይሄ ምንም እንትን ኸይር የሌለው ይሆናል፣ ተቋ ከሌለው ማለት ነው። የሊባሰ ተቋ ግን እንትን የተባለ ወሊባሰ ተቋ ዛሊከ ኸይር ይሄ የበለጠ ነው አላህ ስብሃነሁ ወተዓላ ሊባሰ ተቋ ይህ የበለጠ ነው ይላል አላህ ሱብሓነሁ ወተዓላ። እና አላህ ሊባሰ ተቋ አላህ ይስጠን። ሌላው አፋተ ሊሳን የምላስ ወለምታ ምን ያህል አደገኛ እንደሆነ ያን ሼህ የዚህ የአሚሩ ልጆች ሲያስተምር ቆይቶ አሚሩ መጥቶ በተናገረው ምንም እንኳ ስህተት ቢናገር አሚሩ አፉን ጠብቆ እንዳይቀመጥ ዓሊም ነኝ ተብሎ ባረገው እንትን እንደሰማችሁት ምላሱን በስተጀርባው በአንገቱ በስተጀርባው በኋላ እንዲወጣ አድርጉ ብሎ በዛ አይነት ተገደለ ማለት ነው። ስለዚህ በከዚህ የምንማረው ምንድን ነው? ዋአለይኩም ሰላም ወረመቱላ አማኤት ምላሳችንን ልንጠነቀቅ ይገባናል። በምላስ የምላስ ወለምታ በቅቤ አይታሽም ይባላል። የምላስ ወለምታ በቅቤ አይታሽም። አንዴ ከተሳሳት አመለጠ ነው፣ ምንም እንደገና ልትመለስ አይችልም። ሌላው ያው ስማርት አደካ በጣም ብልጥ የሆነው ዑመር ብኑ ኸጣብ ያሉት ያንን ብልጥነቱ ይገለዋል እንዳሉት ያንን አልቆራሚ ጣ ደግሞ ያደረገው ወንጀል ያን ያንተ ተጠቅሷል። ሌላ ለን ተስተጢያ አንተ ፍረ ምን አላህ አበደን ከአላህ ደግሞ ልታመልጥ እንደማትችል በባህር ላይ ሰዎች መርከብ ላይ ሲወጡ በጣም ሲፈነድቁ በዚህ ሀገር አሁን እናያለን። አሁን ሳመር ሲመጣ በእኛ ከመይ ከአፕሪል መጨረሻ አካባቢ ከመይ ጀምሮ እስከ ሴፕተምበር እዚህ በጣም ሰማይ ጠቀስ መርከቦች ይመጣሉ። ከዚህ ተነስተው ወደ አላስካ የሚሄዱ ማለት ነው። በቃ ስታየው 6-7 እስከ 10 ምናምን እንትን ፍሎር ያለው አለ። ያን ወያ ከእማት ያን በውስጡ የሌለ ነገር የለም። ስንት ባር ነው ያለው፣ ስንት ነገር የማይሸጥ የማይለወጥ ነገር የለም ከውስጡ። የወንጀል አይነት እዛ ውስጥ ነው የሚሰራው። ያ ሰው በሳመር እርፍት ወስዶ በዚህ ባህር ላይ የሚሰራ ወንጀል ይህ ነው የሚባል ነገር አይደለም። አላህ ስብሓነ ወተዓላ ይህንን መርከብ ቢፈልግ ውድነ ሰከንድ አላህ ይገለብጠዋል። አንድ ነገር በሚመጣበት ጊዜ ኦጋድ ነው የሚሉት፣ የዛ ጊዜ ይጮሃሉ ወደ አላህ። ወዳውኑ ቀዝቀዝ ሲል መልሰው ያው ኔቸር ሊገለን ነበረ ማደር ኔቸር ምንድመጣ እያሉ ያን ሲጠሩት የነበረውን አምላካቸው ረስተው ወሌላ ነገር ይዞራሉ። ይህ ሁሉ የሚታይ ጉዳይ ነው። አላህ ስብሃነ ወተዓላ ወኢዛ መሰር ኢንሳነ ዱር ፊል ባህር ዷለ መን ተድዑነ ኢለይህ፣ የሰውን ልጅ በባህር ውስጥ ጉዳት በሚደርስበት ጊዜ ከዛ ከሱ በፊት ሲጠሩት ሲያሻሩክት የነበረው አምላካቸው ይጠፋቸው ነው፣ ወደ አላህ ብቻ ይመለሳሉ። ከዛ ነገሩ ሲቀዘቅዝ መልሰው ወደ ነበሩት ይመለሳሉ። ይሄ ሰው ልጅ ተፈጥሮ ነው። አላህ ስብሃነ ወተዓላ የተስተካከለ እንትን ይስጠን። የአላህ ፍራቻ አላህ ይስጠን። አላህን ሁልጊዜ በአይናችን ብሌን ሊሆን ይገባዋል። ሁልጊዜ አላህን ስብሃነሁ ወተዓላ ልንረሳ አይገባንም፣ ልንፈራ ይገባናል። እንግዲህ ይህን ያህል እስካልኩ ድረስ ሌሎች ደግሞ እነ ኡሙ ሲሃም ካላችሁ እና አመቱላ እጃችሁን አንሱና በዚህ ጉዳይ ጨምሩበት። ወባረከ ላሁ ፊኩም። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ማየት ፍሪ استمرنال حتى يلا نمبر ወንዶች እንኳን ያለንን ገንዘብ የፈለገ ሚሊየን ብር ቢኖረን والله እኔ ሙስሊም ሴት ስላደረገኝ ወረበል ካባ አልহামዱሊላህ ምክንያቱም የፈለገ ሀብት ቢኖረን ንብረት ቢኖረን ባላችን ምግብ ባይኖር የሚሰጠን ባይኖር እንኳን ከኛ ብር ላይ መውሰድ አይችልም እነዚህ ያከበረን ዲናል ኢስላም ነው ከዲናል ኢስላም በፊት ማን ነበርን ከነ ህይወታችንን እንቀበር حتى ከሌላው ቀርቶ ባል 20 እና 30 ባል ነበር የሚጮትብን ስንፈታ እስከ 100 ነበር እንኳን እስከ 3 ሊሆን ይቀርና እና ከዚህ ሁሉ ደግሞ ሀጣኛ ሴቶች ትልቁ ችግራችን ማግባት 3 4 የሚለው ላይ ሐዲሱ ይፈቅዳል ቁርአኑ ይፈቅዳል አዎ አመነን ሰምዕና ወጣና ማለት እንዳለብን እንጂ ቁርአኑ ሁሉንም ወዷለ 3 እና 4 ማግባት የሚለውን አልቀበለውም የሚለውን ከርጭንቅላታችን ማስወገድ እንዳለብን حتى ቢሆን እንኳን والله العظيم الله يقدرልን ነው አልጋ ላይ ምንተኛው 3 ቀን እኛ ተራው ነው 4 ቀን የህታችን ሊሆን ይችላል አላህ ከፈቀደው ሷሊ ሁለተኛና ሶስተኛ መሆን ይሻላል ያንዶን በዴ ከመሆን የኦምበዴ አንደኛ ከመሆን የሷሊ አራተኛና ሶስተኛ መሆን ይሄ ደግሞ ከኢማን ነው ኢማን የሌለው ሰው ትንሽ ጭንቀላቱ ይከብዳል ኢማናችንን መፈተሽ አለበት ጀዛካላ ኡስታዝ አፉ ይበሉኝ ካስራ استاذ مايك فري بيينا استاذ سالس قوتن بالي جامبت فردوس اسكبا ادنيوتو هايز برومي هاتو لامور الله منم بن اللهو تنيا بن انو كان سمت مني تتاو اولا منبر الله يكن الدعا سوددت فر نبي تسنو مادر የዱትን ሁሉ ለፋደኩ አላህ ጀነት ይገባ ማይክ ፍርስራው ተለበ ወአለይኩም ወራህመቱላሂ ወበረካቱ ኸይር ማሻአላ ከዚህ ሁሉ ተናግሬ ደግሞ ያጋደ ዘከላሁ ፍረን በጣም አረጋጋኝ አልহামዱሊላህ ረብል ዓለሚን উম্মቱን ሁሉ አላህ ያረጋጋው ቀራሚጣ የተባለው ሰውዬ 20 ሺህ ሰው እንዴት እንዳጠፋው አልደግመው እህታችን ተናግራዋለች እንደዛ ባደረገው በጣም ብዙ ነገር ቀራሚታ አው ቀራሚታ እሱ በሰራው ነገር ሁሉ ይሄ ሁሉ እንደሚደርስ ባቅም ግን እኔ አንድ ነገር ኡስታዝን እንምለው አው እንተዋለን ምን እንላለን ግን እኛ አካባቢ ነይ ሳይ በጣም ብዙ ሙስሊም እህቶቻችን አይሰሙም ይሄን ነገር ስናወራላቸው ስለታሰሩት ኦ ሰሃባዎች ታም እንዲህ ብለው ሆነው ነበር ነብዮች እንዲህ ሆነው ነበር ይያሉ ችላ ይላሉና ይሄ ችላስ ማለት አያስጠይቀንም ወይ እኛ አሁን እዚህ በከተማችን በጣም ብዙ ሙስሊሞች ያለን አሜሪካ እዚህ እኛ በመኖርበት ከተማ ሰላማዊ ሰልፍ እንኳን አንዴ ነው የወጣ ነው እና ለሊት ሙሉ እንቅልፍ የነሳኝ አንዴ ነው ሰላማዊ ሰልፍ እና በአካባቢ ምንም ነገር የሚያቀለም ተደበደቡ ሸኾቹ ምን ተባሉ ቢያቆም እንኳን በጣም ለዘብተኝነት አያለው እንደኔ ኢሞሽናል ይሁን ማለት አይደለም ሁሉም ሰው ኢሞሽናል ሊሆን አይችልም ግን ፊሊንግ ሊኖረን አይገባም ወይ ኡስታዝ ሊያንቀጠቅጠን አይገባም ወይ እኛን እንዴት ነው ወላሂ በዳላስ ከተማ ነው በጣም ነው ያዘንኩት አንዴ ነው ሰላማዊ ሰልፍ የወጣ ነው ግን እማማክረው እንኳን ምናገረው እንኳን የለም ለምን ማን ምን ይሆን ፍራቻ ሁሉ ነው የለቀቀብኝ አይ ነው አላህ ይደርሳል ምንም ሸክ የለኝም እሱ ረበል ዓለሚን ሰማይን ከፍ መሬት ዝቅ ሁሉን ነገር የሚያደርገው አንድ ረብ ነው። ይበሉኝ ዳላስ ወላሂ በጣም ቆንጆ ከተማ፣ በጣም ብዙ ጥሩ ነገሮች አሉ። ግን የነዚህ አስተማሪዎች ነገር እንደዚህ ነገር ችላ ይባላልና አፉ በሉኝ። ከቶፒኩ ውጪ ከሆንኩም አላህ አፊ በለኝ፣ ኡስታዝም አፉ በሉኝ። ግን እኔ ማየት እፈልጋለሁ። እህቶቼ ኢንፎርሜሽን እንኳን በትክክል የላቸውም። ይሄ ነገር እሳ እንዴት ነው? መነቀሳቀስስ ዋጅብስ የለብንም ወይ? ይህንን ለማለት ነው። ማይክ ፍሪ። بسم الله الرحمن الرحيم. الحمد لله رب العالمين، صلى الله على نبينا محمد وعلى آله وصحبه أجمعين. سلم وسلم من آمن إن بالو نقر نقري نبيات شوالو أمريكا سلم وسلم في الدرج الزار لعلماء شنو نتأيكو ناتنا من الشيالو በአውስትራሊያ ሰላማዊ ሰልፍ የሚወጡ በሳውዲ አረቢያ ያለው ዓለም አይደለም የሚጠይቁት። እዛ ያሉ ዑለማዎቹ ሰላማዊ ሰልፍ ምን ያዛል፣ መልእክቱ ምንድን ነው፣ እነማን ናቸው፣ ለምን ሲወጣሉ፣ ምን ሊሉ ነው፣ እነሱስ የሚወጡ ሰዎች ታቸው ሁሉም ጋር ሁሉም በአቂዳ የተጠማመሩ ናቸው፣ ሁሉም የነቢያችን የተከተሉ ናቸው። ይህ ሁሉ አጋጭተህ መልስ የሚሰጥበት ያ አሁን በሳውዲ አረቢያ ሰላማዊ ሰልፍ አድርገው ኢትዮጵያን ቢሉኝ የፈለገውን ጥያቄ ብመጣ እኔ እመልሳለሁ። ግን ቶፕ ኖርት ወርልድ እንደዚህ የተደረገ ሰላማዊ ሰልፍ በሳውዝ አፍሪካ ያለው ሰው ዓለም ጠይቀህ በማያውቀው እጁና ምላሱ ሊያስገባ ስህተቱ ከቁም ነገሩ ይበዛል ነው የምለው። ግን ይህን እንዳለ እንተውና ወንድሞች፣ ይህን እንዳለ እንተውና አንድ ነገር ከኛ የራቀ ነገር አለ። ይህ ችግር ያመጣው ማን ነው? አትፈላሰፉ ወንድሞች፣ ምንም ፍልስፍና አያስፈልግም። አላህ ነው። አላህስ ሊያነሳው ይችላል? ኧረ ዊዝን ዋን ሰከንድ ሊያነሳው ይችላል። ጠይብ ለምን አላህ እንደዚህ ያመጣ? እዚህ ላይ እንቁም እንግዲህ። الله سبحانه وتعالى من إلال إن الله لا يغير ما بقوم حتى يغير ما بأنفسهم. الله مريت كفت أرجم مرس كهندرس اسكيوم القيامة السنو بحريات ألتك أيرم. هو رحيم غفار لطيف رؤوف حنان منان نو بقل باجو هو ذو البطش الشديد، هو متكبر جبار اجئم هون دمو اناقال ሁለቱ ባህሪያት ነው ያለው አላህ Subhanahu Wa Ta'ala። እኔ አሁን ከኛ የራቀ ነገር አለ የምለው ነገር ከኔ ጋር ስሙ። በምን መሳሪያ እንደምጠቅስላችሁ አላቀም። ድሮስ እንማር አንድ ኢንዲያን ቲቸር ነበረን እንግሊሽ የሚያስተምረን በአስረኛው ክፍል ኢንዲያን ቲቸር ነው። ምን ይለን ነበር? ፓሪስ አለ the most beautiful city in the world ፓሪስ ነች አለ። ለምን እንደዚህ እንደደረሰች ታውቃላችሁ? አለ እናቀም አለው። ፓሪስ ድሮ ልክ እንደ ቆሻሻ የሚጣልባት የቆሸሸችውና እልም ያለች ገጠርና በጣም ፉንጓ እና የማታምር ከተማ ነው የነበረችው አለ። ፓርላማኑ ተሰበሰበና ከኔ ጋር ተከታተሉ ወንድሞች። ፓርላማኑ ተሰበሰቡና ፓሪስ በጣም ውበት ያላትና የበለጠች ከተማ ከዓለም የበለጠች ከተማ ልናደርጋት ስንት ባጀት ያስፈልጋል ብለው ሲያጠኑ ሲሰበሰቡ ባጀቱ ወይም የሚያስፈልገው ገንዘብ ከአቅማቸው በላይ ሆነ እና ደነዘዙ። በቃ አልቻሉም። እንደዚህ በየቀኑ ሲሰበሰቡ ገንዘቡ በጣም ከአቅማቸው በላይ ሆኖ ምን ይደረግ ሲሉ አንዱ ተነሳና ምን አለ? እኔ አንድ አዲስ ምክር አለኝ አለ። ምንድነው? በፓሪስ ያለ ጠቅላላ ህዝብ ባለቤት በቤቱ የሚኖረው እያንዳንዱ ሰው የመንግስታዊ አዋጅ ታወጅና እያንዳንዱ ሰው ያ ደጃፉ ያኒ ከበሩ ወጣሉ ብሎ ደጃፉ ለምሳሌ 10 ሜትር ባይ 10 ሜትር እንደዚህ ኃላፊነት ይሰጠው ቆፍሮ አበባ እንዲተክል በጽዳት እንዲይዘው ይሄን ነገር ያላደረገ ለምሳሌ በሶስት ወር ይሄን ያደረገ ያኔ መቀጫው አለው ታክሲ ይከፍላል ምናምን ብለው መንግስታው አዋጅ ይደረግ በቴሌፎን አለ within 3 months ታዩ ነው ፓሪስ ሌላ ነገር ስትሆን ነው አለ መንግስት ገንዘብ ሳታወጣ እኮ ነው ይሄ ደግሞ ምንድነው ምሳሌ አለ አይደለ 50 ሎሚ ለ50 ለአንድ ጭነት ነው ይላሉ ለ50 ግን ጌጥ ነው ይላሉ አይደለ እያንዳንዱ ሰው አሁን አዲስ አበባ እያንዳንዱ ሰው ደጃፍ ቆፍሮ አበባ ተክሎ ስፋልት አድርጎ ምን አድርጎ አሸዋ ምናምን አድርጎ እያንዳንዱ ጎረቤቱም እንደዚህ ጎረቤቱም እንደዚህ ጎረቤቱም እንደዚህ 10 ሺህ ቤት ካለ በአዲስ አበባ ምን ሊሆን ነው ከሶስት ወር በኋላ ናና አዲስ አበባ አይደለችም ኒውዮርክ ነች ፓሪስ ነች ልትል ነው ገንዘብ ሳይከስር እኮ ነው ያኒ መንግስቱ ሳይከስር ይህን ታወጀና ከዛ በኋላ ሶስት ወር እድል ተሰጣቸው እያንዳንዱ ሰው በቤቱ ደጃፍ አበባ ፊዮሪ አትክልት ምናምን ያደርጋል ፓሪስ ሆነች ይባላል ለምን ይህን ምሳሌ ያመጣሁት መሰላችሁ እያንዳንዳችን አሁን አንተና ሚስትህንና ልጆችን ብታጸዳ እያንዳንዳችን ሙስሊሞች والله الذي لا اله الا هو الله سبحانه وتعالى within 24 hours چلما ود برهان نو ميقيرو ياندنداچن لمن نغغر بزو ያስፈልግም يعني بزو انتن اهون اهتاچن يالچو ملاس ممطط ويم كنفر ممطط ያስፈልግም استي ياندنداچن اهون لجوچاچن سيتوچ قالو حجاب نادرغلاچوال ياندندو وطات مسجد اندميسجد نارغو ريبا يميبلا سو كريبا يساب اجون يسبسب እሺ መጠጥ መጠጣት ሲጃራ መጠጣት እንተው ሰው ማማት እንተው ሁሉ ጊዜ የነቢያችን ሐዲስ የተያለ እየተባለ እንተርጉመው እስቲ ምንድነው ነቢያችን ሞተዋል የሐዲሳቸው ሱናቸው የጠፋ ይያልን እያንዳንዱ ባለቤት ሚስቱንና ልጆቹን ካጸዳ ጎረቤቱም እንደዚህ ጎረቤቱም እንደዚህ نحن سنكون اعلى اعلى ناس الله سبحانه وتعالى በላውን ያነሳል ተኝተን ከእንቅልፍ ስንነሳ ዓለም ሌላ ሆነች እናገኛታለን በዚህ ለምን አንነጋገርም አሁን በፓልቶክ በዲቪዲ مش عارف ولا بسكايپاي ولا بمسجد خطبه ንግግር ምናምን ቢበዛ ምን ምንድነው 1 ሴንቲሜትር ወደፊት ከተላችለው 100 ኪሎ ሜትር የሚያስከሄድ ወደፊት ግን ተግባራው ሲሆን ነው እስቲ እንቀየርስ ወላሂ እስቲ ያኒ እንመክረው እስቲ ሁላችን ቤታችን አጽድተን ወደ መስመሩ ከተመለስን አላህ ዘመድ የለው እኛን በመዓዘብ ምንም ጥቅም አያገኝም ما يفعل الله بعذابكم ان شكرتم بلفو ሁለት ሳምንት ተመረናል አላህ ምን ያደርግለታል እኛን ያኒ ወንድሞቻችን በእስር ቤት ማስገባት እኛም በመግደል ያኒ ደሙን በመፍሰስ እስልምናውን በመርገጥ ምን ያደርጋል አላህ Subhanahu Ta'ala ምን ያተርፋል በልብልአክስ እስልምናው ከፍ ሲል ነው ደስ የሚለው አላህ طيب ለምን እንደዚህ ያደርገው ተቀየርን እኛ اذا اقول لكم صراحه لو دفيتم لا هونم نغم زاريم تنانتنام የምትናገሩት ነገር ከዚህ ማለፍ የለበትም تغيروا سيتغير الله سبحانه وتعالى እኔ ይሄ ነው ምለው በመجلسአችን እንደዚህ ነው ምለው በዛም ከሄድኩ እንደዚህ ነው ምለው والله ደሞ የፈለጋችሁም በሉ ከዚህ ሌላ መፍቴ አለ ብትሉኝ አንገቴ ቆረጥዋት والله تغير يا اخي ان الله لا يغيروا طيب زقرون طرقوا مناجر طرو نو يعني علماءهم تنسوا مناجر راساتهم كف مارق يعني كل طرو نو جن كله تچمقوا عند متونيا ይሄታደን አጋችን ለመጥካቶች አለው አንድ ሰው ሳይቀየር አላህ አይቀየርም አላህ Subhanahu Wa Ta'ala እንደዚህ ብሎናል በቁርአን በሐዲስ እንደዚህ ብሎናል ሐዲስ ብዙ ሐዲስ አሉ اذا فشى الزنا قالوا ربيعه صلى الله عليه وسلم يعني فشل حرج زنا كبذا له نبياتين حرج يبذال حرج ما سو مجدل معناته نو يسو دم يركسال يسو هوت يركسال زنا كبذا ربا كبذا برضو يراسو قطعه اللبت انا يهن نجر كاستكاكل نو اوتوماتيكالي يكونو لك عند الكمبيوترو اوتوماتيكالي يتغير النجرو ስለዚህ ካሴታችን ነው የተበላሸው ካሴቱ ቫይረስ ገብቷል ወንድሞች የኛ ህይወት የኛ ኑሮ ቫይረስ ገብቷል ቫይረሱ አውጥተን እናጽዳውና ነገሩ ትክክል ይሄዳል ይሄ ነው ምለው እንግዲህ ከዚህ በላይ ተናገር ብትሉኝ والله 10 ሰዓት ብናገር ይሄን ብቻ ነው እንደጋግመው ስለዚህ الله ይወፍቀን እኛ ሚስቶቻችን እህቶቻችን ልጆቻችን الله يودو مسمريز سنهد تأمر لياساي انه الله سبحانه وتعالى يه مالتي يجن دعاء النارق تقل النارق ان النقر دعوة النارق مالت هذا اللم قديت انا ونجي دعوة النارق اللن محاضرة النادر اللن سو النمكر اللن يميد درقو نقر مطفونو نلا اللن هلو ايتبع لقن سونتنا هونتان اندمك اير اي هونم نوم بلو زي لاي واندمو تشي اللوم وي واندمي ازمين اخي في الله محمد بدر امت الله ام سهام نزي بمولو يهن نقر انقب قابي نقر نو اهوني تتأيكو تياكي تناقر ربا تستيب قن اني امنان له ليلا مكنيات لتامت اوات تتشلو مكنياتهم ليلا مكنيات كامتاه كاكيسهنو كاستيايتهنو يا الله انك قال بزي بغون اسقمطه من ناغرو ايبجم هي نغر يي نبالت يفلكوت مايك فري وندموچ السلام عليكم ورحمه الله وبركاته السلام عليكم ورحمه الله وبركاته طيب جزاكم الله خير السمال الحمد لله رب العالمين الحمد لله سبحان الله اني من النجر ما منبت كاستاذ غار مهدبت بتام انت نطبالين شيخ ابراهيم الله ادماچون يطوللوت مجمر ايه نجر سينسى يادس نجر نبره دعاء انو دعاء دعاء دعاء ان يا سلا اني ببكلي اني براسي انجدي كلهم يراسنا بليس اتطلوني يراسين استايت كسطوني የራሴ አስተያየት ነው የናንተን አይመለከተም የሌላውን አይመለከተም የኔን አድርጉ ማለት አይደለም ነገር ግን እኔ ለማን ነው ወጥቼ ሰልፍ መወጣው ለማን ነው መነግረው ይሰማኝ ማን ነው ደግሞ ምንም ያረግልኝ ለባሉ ምን ነው ማን ነው እስኪ ሀቅ በመናገር ማን ነው ያለው ባንም በስተቀር ዙልምን እንትን የሚል ሰው አለ ለማን ነው ወጥቼ የምናገረው كن سبحان الله يمي سمعني ليت بنناقره وطوات بنناقره وإييركو بنناقره ራሳችን የጎደለው ነገር አለ። መጀመሪያ ራሳችንን ፈትሽ። ምንድነው እያደረኩ ያለሁት? አዱኛን ይሻለው ወይስ አኽራን ይሻለው? እንፈትሽ ራሳችን። ይሄንን ከፈተሽን በኋላ እኮ ነው ሁሉም ነገር የሚመጣው። ይሄ ሁሉ ዱዓ አንዱ ጠብ ባላለ ነበረ ሁላችን ንጹህ እንሆን ኖሮ። ግን ንጽህና ይቀረናል። ገና ነን፣ ገና ነን። እስቲ አሁን እኔ ከዚህም በፊት ብዙ ይህንን ነገር ብያለሁ። ከራስን ጀምር። በራስ ይጀመራል፣ ወደ ፋሚሊ ይሄዳል፣ ከፋሚሊ ወደ ኮሚኒቲ ይሄዳል፣ ከኮሚኒቲ ደግሞ ወደ ሀገር ይሄዳል፣ ከሀገር ደግሞ ወደ ኮንቲነንት ይሄዳል። እንደዛ ነው እንጂ የሚጀመረው። እኔ ዛሬ ራስን ሳላጸዳ ቁጭ ብዬ ለእነዚህ ሰዎች ዱዓ ባደርግ አላህ ፎርቢድ የኔ ዱዓ እንደገና እርግማን ሊሆን እኮ ይችላል። ሱብሃነላህ። እና እስቲ እንፈትሽ ራሳችንን። መጀመሪያ ወደ አላህ ለራሳችን እንመለስ። ከምራችን ከውስጣችን ንጹህ ሆነን አላህን ለምን። ከዛ በኋላ ነው ሁሉም ነገር የሚስተካከለው። ግን ዛሬ ወላሂ ምን ማለት እንደሆነ አሁን ያወቁት። ሱብሓነላህ። እና ይህንን መጀመሪያ አላህ ያግራልን ሁሉንም ነገር። ወንድም እህቶቼ ከራሳችን እንጀምረውና ከዛ በኋላ ለሁሉም እንተርፋለን። ይህንን አደራ ለማለት ነው ማይክ የወሰድኩት። ሁሉንም ነገር እስታድም ብለውታል፣ እህቶቼም ብለውታል። እኔም ጊዜን አልግደል። እስታድ አዝሚን ሮም ውስጥ ካሉ እጃቸውን ያውጡና ትንሽ ጨመር አድርጉበት። ለዚህ ሌላ እህት ወንድሞችም ካላችሁ በዚህ ጨመሩበት። አደራ ከራሳችን እንጀምር። መጀመሪያ ለውጥ ማሳየት አለብን። ይሄ ሁሉ ትምህርት አንድ እርምጃ ስቴፕ ለደበት ስቴፕ ማሳየት አለብን። ሂጃብ ማታደርግ እህት ሂጃብ አሁን ካልጀመርሽ ዛሬ ልጆቻችንን የአዱኛ ትምህርት እንዲያንገበግባቸው ያደረግን ሰዎች አንድ ቀን ቁጭ ብለን ከልጆቻችን ጋር ቁርአን መቅራትን እርምጃ ካልወሰድን ዊ አር ቱ ሌት በጣም ገና ነን ማለት ነው። ناقصتي عند ستيب بيتاتش الوسط المفتر براسي اللي جمرنا قرآني لما لاقصوا هون كون كون قرآني ما نبب لمار عند نقر ستيب نجمر كذا يجمرنا فاميلي وستي قبال يهن النو اندقنا دقاد الميار بوتن بالسيم تنقنو الله يقرال من الله يقزن كل المسلم الدنيا لا يمسك أيون المسلم بتأقل الله الله يفرجه لا جزاكم الله خيرا ما يكفي فقون النار قونا ابن عباس من قالوا تاك قال من لا رك الله بمن دونهم تتركوا بقنات يسويو نصوي هنا سو قدي الله كالله بمن لتارك قالوا ابن عباس من قالوا تاك قال كل تونا انات تالتش قالوا انات كالتش هيدنا اغروان ياتبك رسواني سامك الله يودو إرداتنا الله يودو طاعة أرجلات سلزي الله سبحانه وتعالى تا በጠቅላላ የሚወደው ነገር ሁሉ አጠቃልሎ በእናትና በአባት ውስጥ ነው ያደረገው። በተለይ እናት እናት ካለች ሂድና ተአምር አሳይ ከሷጋ ጣ አድርግ ሳማት ያኒ ትግል ብለህ በቃ ጎንበስ ብለህ ያኒ ጀርባህን ስጣት እንድትመርቀ አለውና والله اسف لو እናቴ ሞታለች አለው። لا اله الا الله አለው ابن عباس تلك تلك تلك باب يجله نبر لكن من لارق انقدي خلاص هيدنا استغفار ابزا توبابل دمو كبيت سووچو دمو هيد غار كفل ويم تغدل انجي እናቴ بتنور جن 90% الله غا بتام تنتل نبر ብሎ መለሰለት። ምንድነው የሚያሳየን? የፈለገውን ወንጀል ምናምን አርገህ እናትህ ማለት ነው እናትህ በተለይ እናት እናት ጀና በእግሯ ስር ይገኛል። ያአላህ ሪዳ በሪዳዋ ይገኛል። ያኺ እኔ አንድ ሰው አለ እዚህ ሳውዲ ነው ጓደኛችን ነው ምን ይላል አራት ወንድ ልጆች አለን አለ ለእናታችን አራት ወንድ ልጆች ሁላችን በጣም ሀብታም ናቸው ድንኳን ሱቅ ምናምን ምናት ነጋዴዎች ናቸው። አንዱ 5 የወለደ አንዱ 8 የወለደ ትላልቅ ሰዎች ናቸው። والله እናታችን አለች አለ እናታችን የምትወደው እኛን መምታት ነው አለ። የፈለገውን ነገር ስጦታ ብሰጣ ደስ አይለትም ግን ዝም ብላ ተቆጣ ጀርባን ተሰጣትና ቅጥቅጥ ጣርጋ ስትመታ ትረካለች። ምን ይለኛል ታቃላችሁ ይሄ ሳውዲ እኔ አለ በሱቅ ስነግድ ቆይና ትንሽ ጭንቀት ወይም ሐሳብ ወይም ችግር ካገኘኝ ምንድነው ማረገው አለ እየሮጥኩ በመኪና እየሮጥኩ ወደ እናቴ ሄዳለሁ እንድትመታ ያረጋለሁ አለ። በብትር በምን በምን በምን ቅጥቅ ታረገኝና والله የነበረኝ ህሙም የነበረኝ ጭንቀት የነበረኝ አላህ አነሰዋል አለ። እሷን ብቻ በመደብደቤ እኔ አለቀስኩ። والله እንደዚህ ስለኝ እንባዬ አልታገሳለኝ በቃ እንዴት አልኩት والله ሁሉ ጊዜ ነው አለ አንድ ጭንቀት ወይም የገንዘብ እንትን ትንሽ ከደንበኞች ጋር ከተጣላሁ ወይም ሂሳብ እንትን የድንኳኑ የሱቁ ሂሳብ ትንሽ ከተደራገረብኝ ሂሳብ ከተጫነብኝ በቃ ወደዛ ነው ወደላ ሄድ ማለት ሰሄድ ዝም ብላ እሷ በሆነ ባልሆነ ናንተ መናጢ አንተና ምናምን እሺ ጎንበስ እልና ጥፊት ሰጣኛለህ ደስ ይለኛል ጀርባዬ ላይ ተቀጠቅጣል ደስ ይለኛል በቃ ለጥላለሁ በእንትን ወበቅፋ ወድቅና ትቀጠቅጠኛለህ ከዛ በኋላ ተራራ በራሴ ተሸክሜ እንደነበርኩ በቃ እንትን ይለኛል አለ በጣም ደስ ይለኛል አለ። ቁጥ ሱብሃንአላህ ስንት አመት ዋነው ከአስር አመት በኋላ ከአስር አመት በላይ ሆነዋል እንደዚህ እና እንደዚህ የእናት ጉዳይ ነው ይሄ ነገር። እናት ወንድሞች ሐቂቀተን እናትና አባት አንለይም ግን ነቢያችን ለዩት ምን ነው እንግዲህ ሶስት ጊዜ ለእናት ሰጧት ሶስት ጊዜ ለእናት ሰጧት። እና አንዱ ምንድነው ያደረገው ሰሃቢ እኮ ነው አባትና እናት ነበረውና አባቱ ሞተ ሲሞት ሁሉ ሰው ያለቅሳል። ከዛ በኋላ አንድ ቀን አለቀሱ አለቀሱና ተውት። እሱ ሳያቋርጥ እኮ ነው አንድ ሳምንት 10 ቀን ማልቀሱ ሳያቋርጥ ዝም ብሎ ያለቅሳል። አንተ ምን ነካ ሲሉት እኔ እኮ ስለሞቱ አይደለም የሚያሳዝነኝ አለ ሁለት በር ነበሩኝ የተከፈቱ ወደ አላህ የሚያደርሱኝ አንዱ በሩ ተዘጋብኝ አሁን አለ ያባቱ በር ማለት ነው። እነዚህ ሁለት በር ነቢያችን እንዳሉት ተከፍተዋል ወደ አላህ ለመድረስ ዱዓን ለአላህ ለመስጠት ከፈለኩ ብር ልዋሊደይን ስላሉ አንድ ባብ ተዘጋብኝ ምን ላረግ ነው ብሎ ያለቅስ ነበር ሰውየው። እና እህታችን ያለችው አደው ያለችው የእናትና የአባት ሀቅ በጣም ትልቅ ነው። አንዳንድ ሰዎች አሉ እኔ በአይኔ የማያቸው በሳውዲ አረቢያ والله والله አባቱና እናቱ በዛ በአገራችን አለ እኔ ተወለድኩበት ከተማ እዛ አሉ አውቃለሁ ሰውየው። ወላኪን እዚህ ሳውዲ አረቢያ ሆኖ አይሄድም አይጠይቃቸው። እናቱ በጣም ሸምግላለች እርስትል ነው የምትውለው። ከዛ በኋላ እንግዲህ ደሞ አን ነገር አለ አባትና እናት በአፋቸው አይራገሙም። አሁን እናንተ እናት አባትና እናት ኮናችሁ እናንተ የምትሰሙኛላችሁ አሁን ሁላችሁ ወልዳችኋል የፈለገውን ልጁ ቢያበሽቀህና ቢያናድድህ አትረግመው። ከረገምከው ደግሞ ወላሂ አላህ አሚን ካለ ይደርሳል። ስለዚህ በልብህ ነው የምትናደደው። የልብህ መናደድ ግን ሊደርስበት ይችላል አንዳንድ ጊዜ። እና ሰውየው ምን አደረጉት አቃላችሁ? በደርግ ጊዜ ነው እርዳታ ይመጣ ነበር፣ ዱቄት ምናምን እንደዚህ፣ ያኔ ዘይት ምናምን እንደዚህ ዱቄት ይመጣ እንትን እርዳታ ይመጣል። አሁን ወታደሮቹ ሶስት ወታደሮች ሆኖ እርዳታው በየቦቱ እያንኳኩ እያንኳኩ እያንኳኩ ይሰጡ ነበር። እዛ ቤት ሲደርሱ ይሄ በሳውዲ አረቢያ ያለው ልጃቸው እዛ ቤት ሲደርሱ ሲያንኳኩ አንዱ ምን ይላቸዋል? ይህ ቤት እኮ ልጃቸው በሳውዲ አረቢያ አለ ይሰማሉ። በሳውዲ አረቢያ ልጅ አላቸው? አዎ። አይ እነዚህማ ዶላራትና ሪያላት የሚመጣላቸው አይደለም፣ ይለፈው አሉና እነሱን አልፈው እናቲቱ እየጠበቀች እኮ 75 እድሜ ያደረገች አሁን ሊመጡ ነው ቤቴን ሊያኳኩ ነው እያለች ስትጠብቅ አባቱ እየጠበቀ ይለፈው ብለው ሄዱ። ምን ነው ሲሏቸው፣ እናንተማ ልጃችሁ ሳውዲ አረቢያ አለ ተባለ። ታውቃለህ፣ እንደዚህ እጇ አነሳች፣ እንደዚህ አላሁማ አለች። አለዚ ሐረምተኒ ሚን ኸይራት ዱንያ ምን ልበልህ አለች፣ ተራገመች። በቃ ልጁ አሁን ከሁለት ዓመት በፊት ነው የሞተው። ምን ልበላችሁ፣ አዱንያ ያለ ችግር የወደቀበት ይህ በአዱንያ ነው፣ በአኼራ ሌላ ነው። በአዱንያ ያለው ችግር አንድ ፈታ አንድ ያገባል፣ ትጫወትበታለች። በገንዘቡ፣ በሰውነቱ፣ በስሕር፣ በምን በምን በምን ተጫወታ ትሄዳለች። ሌላ ያገባል፣ እሷ ደግሞ የባሰ በሰውነቱ፣ በጤናው ምናምን ተጫወታ ትሄዳለች። ከዛ የሰው ማሳቂያ ሆነ። ሶስት አራት ጊዜ ከትኑ አባረሩት ከስራ። እንደገና ሲጋራ የማያጠስ የነበረው በብስጭት ሲጋራ ጀመረ። እጁ በሲጋራ ተተኮሰ፣ በቃ ጠቆረ። በጅዳ ከተማ ይሄዳል፣ ስራ የለም። በሪያድ ይመጣል፣ እምቢ ይሉታል። እንደገና ኸላስ ድምጥማጡ ወጣና ወላሂ ሙቶ ሁለት ቀን ሳይታወቅ በስብሶ አገኙት ማለት ነው። ይህ በአዱንያ ቅጣቱ ነው። አንዱ እዚህ ጎረቤቴ ነው፣ በኡመል ሐማም አብረን ነው የምንቀመጠው። ጥሩ ስራ እኮ ነው ያለው፣ ጥሩ ስራ አለው። 12 ዓመት እናቱን ሳያይ፣ እናቱ በአስመራ ነች እና 12 ዓመት አንተ አትሄድም እንዴ እንለዋለን። እሺ እስቲ ኢጃዛ አለው፣ አመታዊ እርፍት አለው አንድ ወር። ዝም ብሎ ሚስቱ ይዞ ወደ ካይሮ ይሄዳል፣ አንዳንድ ጊዜ እዚህ ባህሬን ይሄዳል፣ ይዋኛል ምናም። በዚህ 12 ዓመት እናቱ እር ያለች በቃ እንትን አለች ማለት ነው። ከ12 ዓመት በኋላ የሰው ግፊት በዛበት። አትሄድም ወይ እናት እያለቀሰች ነች፣ ምንድን ነው አንተ ነገ ብትሞትስ ምናምን ሲሉት፣ ከ12 ዓመት በኋላ እሄዳለሁ ብሎ በቃ ቲኬት አስቆረጠ። ያኔ ቦክ አደረገ፣ እንትኑ በአውሮፕላን ሐጅዝ አደረገ። ሊሄድ ብሎ 3 ቀን ሲቀረው እናቱ ትሞታለች። ታዚያ ስንሄድ በርበሬ ይመስላል አይኑ። ምንድን ነው አልኩት፣ ይነሳቅኩበት። ምንድን ነው አሁን ልቅሶ ምን ያደርግላታል? እሱ አልኩት እኮ አሁን ልሄድ ነኝ፣ በቀብሯ እንኳን ቢያንስ በቀብሯ ልሰግድ፣ ምን ያደርግለታል ያንተ መስገድ አልኩት። ሱብሓነላህ አልዓዚም። 12 ዓመት እናትህ ከአንጀቷ ያወጣ አሳድጋ ወደ ሳዑዲ አረቢያ ልካ አግብተህ ወልደህ እንኳን ልጆችህ ስታይ እንኳን ትንሽ ርህራሄ አይዝህም ለእናትህ? ምንድን አንተ አልኩት። አሁን ወላሂ አልኩት መሬትና ሰማይ ብታጣብቀው በጥሩ ስራ በህይወት ዋን ያለ ስትኖር ያደረክል የምታደርግላት እንደዛ አይሆንም። ግን ቀጥል አልኩት፣ እስትግፋር አድርግላት፣ ሰደቃ አብዛላት፣ ሄደህ እንድል ስገድላት፣ ሁሉ ነገር አድርግ፣ ላኪን 90% ከስራሃል አልኩት። 12 ዓመት እናቱ አያይም፣ ሰላም አገር በየአመቱ እየወጣ እንደዚህ እንደዚህ። አንዱ ደግሞ ልንገር፣ እዛ በተወለድኩበት ከተማ ያኔ እንትን ነው ያኔ ቤተሰብ ነው እንደዚህ፣ ቤተሰብ ሳይሆን ጉርብትና አለ አይደለም እንደዚህ። አሁን እኔ ወደ አገራችን ሄድኩና ከዛ በኋላ እዞር ነበር ዘመዶቼ ምናምን እንደዚህ ስዞር ወደ ቤታቸው ገባሁ። እናቲቱ 80 ዓመት ነው እድሜዋ። እኔ ከአንድ ጓደኛ የገባሁና መማ እንዴት ናችሁ ታውቁኛላችሁ ወይ ስንት አመት ሆኗል ምናምን አንተ ልጅ ኢብራሂም ነህ? አው ኢብራሂም ነኝ አለኝና በቃ ሳምኳቸው ራሳቸው እንደዚህ በቃ እንጫወታለን እገሌ ወንድሜ ልጄ ምን እንዴት ነው አለ አብረን እኮ ነው ያለነው ሪያድ ጥሩ ነው ያለ ማሻአላ ጥምን ነካው አልመጣም ስንት አመት ከሆን ዋላ ላይየኝም ይወላችሁ ጅህልነት ተመልከቱ እንግዲህ እሱ ከጀማዓት ተብሊግ ነው ታቃላችሁ ጀማዓት ተብሊግ እኔ አሁን ጀማዓት ተብሊግ ማሳነስ አይደለም የምለው የግል ጅህልነት የሱን ጅህልነት ተመልከቱ ታቃላችሁ ጀማዓት ተብሊግ እነዛ ዳዕዋ የሚያረጉ 40 ቀን በአመት የሚወጡ 40 ቀን ወይም 4 ወር በህይወት የሚወጡ 3 ቀን በየሳምንቱ የሚወጡ ጀማዓት ተብሊግ እነሱ ከነሱ አንድ ነው ግን እኔ አሁን ጀማዓት ተብሊግን አልነካም እሱን ግን ፐርሰናሊ እሱን ነገር ነው የምነግራችሁ አሁን እናቴቱ የ80 አመት ነው መሬት ቁጭ ብለው ቆዩና ተጫወትን እንደዚህ በቃ አንድ ትንሽ ፍራፍሬ ምናምን ይዤ ሄድኩና ቀርፌ ሙዝ እያጎረስኳቸው ግርም አላቸው አረ ልጄን ለምን እንደዚህ እንዳያደርግልኝም ለምን አይመጣም ስንት አመት እኮ ነው አላየሁትም በቃ በንባዬ በንባዬ በቃ አይኔን አበጠ ምናምን ይላሉ ከኔ ጋር የምነበረው ጓደኛ አለቀሰ እኔ አላለቀስኩም ሐቂቀተን አልዋሽም ግርም አለኝ ምክንያቱም ልጁ ስለማውቀው ከዛ በኋላ እማማ አልኳቸው ኸላስ እኔ አሁን ሄጄ እዚህ እልከዋለሁ በዚህ ወር ወይም በሁለት ወር እንድመጣ አድርጋለሁ አልኩት አሁን ምን አሉኝ ታውቃለህ በሉ ልጆቼ አላህ ይርዳላችሁና ተሸከሙኝና እዚህ አልጋ ላይ አውጡኛለች ሱብሃንአላህ አልዓዚም ልጅ የላቸውም እኮ እዛ ውስጥ እና ተሸክመን እዛ አልጋ ላይ ተኙና አልሐምዱሊላህ ብሎ ተኙ ወጣን ሄድን ከዛ ወደ ሳውዲ አረቢያ መጣሁ የት አለ ፉላን እያልኩ ልክ እንደ እብድ ስፈልገው ምን አሉኝ ታውቃላችሁ ወደ ፓኪስታን ሄደ ኹሩጅ አሉኝ እኔ እንደ ዛር እኮ ነው በቃ አበድኩ ምን አልኳቸው ወደ ፓኪስታን ዳዕዋ ሊያረግ ወደ ፓኪስታን ከነዛ ኹሩጅ የሚወጡ ወደ ፓኪስታን ሄደ ዳዕዋ ሊያረግ ወላሂ እኔ በጣም አናደደኝ አንድ 40 ቀን ጠበቁትና 40 ቀን አድርጎ መጣ ዝም ብሎ እኮ ነው ፓኪስታን ሄዶ ከነዛ ፓኪስታኖች በቃ ምንም እንትን የሌለው መጣና ያኒ የተውኩለት ነገር የለም አንተ አልኩት ይህ ጅህልነት የሚያቀ ነው የሚያሳውቅ ነው አልኩት ብር ልዋሊደይን የቁል ስብሓነ ተዓላ ያኒ በቁርአን በስንት አያ ነው ወቀዳ ረቡከ አላ ተዕቡዱ ኢላ እያህ ወቢልዋሊደይን እሕሳና አላህ ሲጠቀስ የወላጆች ነገር ያመጣል ምን ነካ አንተ አልኩት ማን ነው የሰጠ የአርባ ቀን መውጣት ምናምን ከየተኛው ሱና ያመጣኸው ነው አንዱ ሼክ ኢልያስ የሚባለ ሁንድ ነው እሱ ነው ይህን ህግ ያወጣላቸው እንዴት የእናት ነገር እንደዚህ ጎንበስ አሉ ዝም ማለ ሰማኝና ወላሂ አልኩት አሁን የፈለገውን ነገር ቢሆን ምዬ በማላ ነው ምዬ የመጣሁ እልካዋለሁ ብዬ ነው የመጣሁ አሁን እናትህ ሄደህ ካላየሃት የሚደርስብህ አንተ ትሸከመዋለህ አልኩት ይህ ጅህልነት እኮ ነው አንድ ሰው እናቱና አባቱ እዚህ አስቀምጦ ዳዕዋ ይሄዳል ይህ ነውና የአባትና የእናት በጣም ከባድ ነው ይህን ካልኩ በኋላ ሁለተኛ ነገር ሐላል መብላት ዱዓችን እወቅ ወንድሞች የሼክ ኢብራሂም ንግግር አይደለም ይህ የነቢያችን ንግግር ነው የቁሉ ነቢ ሰለላሁ ዐለይሂ ወሰለም ማእከሉሁ ሐራም ወመሽረብሁ ሐራም ወቁድየ ምን ሐራም فأنا يستجاب له عند سو لبيك اللهم لبيك لبيك وسعديك كالي لا لبيك ولا سعديك إلو على الله سبحانه وتعالى لمن ما أكله حرام مشربه حرام وقضي من حرام فأنا مالت من دنو تمرات شوال بتفسير أنا مالت من دنو نساؤكم حرث لكم فأتوا حرثكم أنا شئتم كيف شئتم مالتنو ويم انديت انا انديت يقبل اللتال دعاو تقلالا بريبا بامريكا منامن يالاچو يعني حلالهم حرامهم يما تتوقو بزيه بريبا بزيه برشوا بزيه بمن بزيه بمن يعني مطعم يكفتال عنده زمد يال لزا انتنو ايه مندنو متمرو مندنو فيرجينيا مبالو كتما اللذي فيرجينيا فيرجينيا نو ميقمتو سو ريستورانت اللو اسامانو منو هلو نو ميشتو خمر نو متت يتت يشطال حسما منا من يشطال كذا وهلا عمره يدرغال قلت له يا أخي نبياتشن بلوال بحديث صحيح بزا بمكة قوموا عند سو لبيك اللهم لبيك لبيك سلو الله من الوال لا لبيك ولا سعديك مأكلك حرام ومشربك حرام وقضي من حرام جسمه سقه بحرام يتجنب اندي تكبر الله الوال الله سبحانه وتعالى يهم هلتن يانو هلت يعني هلتشن دعاء بالنادرق بالنادرق الله يقبلوا إني أقولي الله يكسسهم لكن مسرت عليه جنب اللي تجنبه وسو من دونه حرام يبر له دعاء بالترق ونثنو ولذلك من قالت عنده سعد بن أبي وقاص سعد بن أبي وقاص من باله مت أنا فقال يا رسول الله ادعوا الله لي أن يستجاب أن تستجاب دعوتي على شو دعائي هو اللي زين يقبل لني الله دعوة الدعاء رجل لني له فقال النبي صلى الله عليه وسلم يا سعد قالت أطب مطعمك يستجاب دع تستجاب دعوتك قالت تروم قبلة حلال بلا من نقر بسونة حرامات تسقبة يانت دعوة الله عندك أبرون والد ولذلك سيدنا سعد بن أبي وقاص معروف معروف كان مستجاب الدعوة بين الصحابة طيب جناز عند مجرشة من نقر والنموت تنشستي ليلا اجي كان لي اندا لازم دس هاي لينيم بزوم الناغر استي ليلو تشو ادل ادلاچو زغيچه اندال هون لما الناغر يفلغو كالو اجاچو ياطونا استي 5 دقيقه تناغرو كذا اني لقتل مكنياتهم 3 ساعات محاضره ادرغي اندغنا هون تناغري يني ليلوچون ادل اندال زغا مايك فري الى له وندموش ل 5 دقيقه مايك فري السلام عليكم دمت ادرسه السلام عليكم جزاك الله خير استاذ انا لما ناغري يفلكوت مندنو اول لمثال ابزونيوچاچ ما نو اندي مسلين ازي يالنو اون ياو كبيسباچي تلينن انا اون ياو 40 قن الحمد لله وتو سويو او اند خروج اند وطا نبر اي نغرا اي نغراچون እና እስቲ አሁን ለአዱኛ ብሎ ማን ነው ሰው አሁን 4 አመት 5 አመት ከዛም በላይ ማን ነው የሚቆይ ያለ እና እሱ እንዴት ያይቷል ጀዛኩም الله خير ማይክ ፍሪ ምንድነው ወንድም የጥያቄ ነው እንዴት ነው ድገምልኝ እስቲ ጥያቄው ትገምልኝ ሰላም አለይኩም የኔ ጥያቄ ማነው ኡስታዝ አሁን ለምሳሌ ማነው እኛ ማቱ ከኔ ጭምር ያ ብዙዎቻችን ማነው ከቤት ወተና ለአዱኛ ብለ ማነው ያው አዱኛ ራስቲም ሰርተን ያው ቤት የኛን ቤተሰቦች ማነው ለመርዳ ማነው እና ያው በዚህ ቆይታ ውስጥ አሁን ብዙ አመት ምን ቆያለን እና ይሄ ማለት እንዴ ከኩሩጅ ጋር ሲታይ የቱ ነው በላጭ እሷ አሁን ገባ ሳቤ ኩሩጅ ወጥቶ 40 ቀን መቆየት ነው ወይስ ያው ሌላ ሀገር ሄዶ ለአዱኛ ሰርቶ እንደዛ በመለስ የቱ ነው የሚበልጠው ይሄን ለመጠየቅ ፈልጌ ነው ማይክ ፍሪ ወንድሜ እኛ ሁሉ እኮ የኹሩጅና የመውጣት የተናገርነው ከወላጆች ሐቅ አቋያ ነው መናገሩ ያለነው ምንም አይበልጥም ለኹሩጅ ወላምን የሚበልጠው ነገር የለም አባትና እናት ባሉበት ቦታ ከዚህ ዓለም ከመለየታቸው በፊት يقول سبحانه وتعالى فاتقوا الله ما استطعتم ነቢያችንም እንደዚህ ይላሉ يعني انت بمتችለው መጠን አሁን በየአራት አመት ሆይዳለልህም በየአንድ አመት ሆይዳለልህም አንተ ታቃለህ የኑሮ እነሱም ያቃሉ ወላጆች ግን ከነጭራሱ ያኒ ኢግኖር ማረጋቸው አንድ ወይም ደሞ ለመሳፈር እየቻለ ምንድነው ዳዕዋ 40 ቀን የሚወጣው ያ اخي ያ አባቴ እናት ሩክኑን ምን አርካን الاسلام فرض من فرائض الاسلام ከሽርክ ጋር ያስጠጋው ከተውሂድ ጋር ያስጠጋው ያና 40 ቀን መሄዱ በመጀመሪያ ደረጃ በግልጽ ልናገር እንግዲህ 40 ቀን ለخروج መሄዱ በእስልምና ቦታው ምንድነው ብንል ላሸይ ምንም አይደለም እንግዲህ በግልጽ ልናገር እነቴ ነው 40 ቀን በአመት خروج መውጣት 40 ወር 4 ወር በህይወትህ خروج መውጣት በየሳምንቱ 3 ቀን ወይም በየወሩ 3 ቀን خروج መውጣት እንደዚህ አይደለም የጀማዓት ተብሊግ ከየት አመጣችሁንላችሁ ኬት መጣብንላቸው ያኔ እንግዲህ ግልጽ መነጋገር ከሆነ ምንም መልስ የላቸው ነቢያችን ያሉት ሱብሃነ ተዓላ ሰለላሁ ዐለይሂ ወሰለም لا تشد الرحال الا الى ثلاثه لعباده بله ከአገርህ ያኔ ሽንጥን ቀጥ አድርገህ ለሰፈር ለዒባዳ ብለህ የሚወጣባቸው 3 ብቻ ናቸው المسجد الحرام ومسجدي هذا مسجد النبي صلى الله عليه وسلم وبيت المقدس ሶስቱም ብቻ ናቸው ለዒባዳ የምትወጣባቸው ፓኪስታን ምን አከሄደ ለዒባዳ ብለ ፓኪስታን የምትሄደው የነቢያችን ሱና ነው አይደለም የአቡበከር ሱና ነው አይደለም የማን ሱና ነው የሼክ ኢልያስ ሱና ነው ማን ነው ሼክ ኢልያስ እኔ ሄጃለሁ ሼክ ኢልያስ ቀብራቸው አይቻለሁ በኒውዴሊ ኒውዴሊ አንድ መስጊድ አለ በመስጊዱ ኒዛመዲን የሚባል መስጊድ አለ እና በመስጊዱ አጠገብ አንድ ቀብር አለ እሱ ምንድነው ሼክ ኢልያስ ነው ብዙ ሰው እዛ ዚያራ ያደረገ ብዙ ሙከር ነው የሚያደርገው እዛ والله አጠገቡ አለ እንግዲህ 10 ሜትር ሳትሄድ አጠገቡ አንድ መስጊድ አለ يعني من طراز اس اس اف እንበለው እስቲ ትልቁ ሽርክ የሚደረግበት አንድ መስጊድ አለ እዛ አጠገቡ ሼክ ኢልያስ ከመቶ አመት በፊት ነው ታሪኩ ልንገር የማታቆ ከሆነ يعني ከመቶ አመት በፊት ኢልያስ የሚባለው ሼክ ኢልያስ የሚባለው ህንዲ ይሄን ጀማዓት ተብሊግ የመሰረተ እሱ ነው እኔ መጥፎ ናቸው አለልም ጥሩ ናቸው ዳዕዋ ያደርጋሉ በእጃቸው ያሰለመ ብዙ ሰው አለ ዲሲፕሊን አላቸው ተዋضع አላቸው አዝካር الصبح ያደርጋሉ አዝካር المساء ያደርጋሉ ሰላተ الليل ይሰግዳሉ ማختلفنا فيه لكن خروج بموطاتቸው ብዙ علم بمطلاتቸው ሁለተኛ يعني ነቢያችን ያላደረጉት ነገር እንደ خروج የመሰለ እንደ ብዙ ነገር አላቸው ሌላ ደግሞ ዑለማዎች ብዙ የተናገሩት ነገር አለ ስድስት ሲፋት ይላሉ እነሱ ስድስት ሲፋት ልክን እኛ አርካን الاسلام 50 እንደምንል ስድስት ሲፋት የሚል አላቸው ምንድነው يعني كلمة الطيبة الصلاة على وقتها احترام المسلم او اكرام المسلم الدعوة እንደዚህ ብሎ ስድስት መሰሰዎች አሏቸው የፈለከውን የጀማዓ ተብሊግ በፈለከውን አገር በተሄድ እነሱ ብቻ ነው የሚያስተምሩ طيب ማን ነው የመጣቸው ሼክ መሐመድ ሳልህ ትልቁ ዓለም ምን ይላሉ የጀማዓ ተብሊግ ነገርኩ በጣም ይገርማል አሉ ጅብሪል በትልቅነቱ ጅብሪል ከሰማይ ወርዶ ከአላህ ተልኮ ሰሐባዎቹ በተሰበሰቡበት በመስጊድ ጉልበቱ አጥፍ አርጎ ከነቢያችን ጉልበት አስጠግቶ አምስት የእስልምና ምሰሶ ስድስት የኢማን ምሰሶና ኢኽላስ እነዚህ 11 ምሰሶዎች አስተምሮ ነቢያችን እሱ ይጠይቃል ነቢያችን ይመልሳሉ እነዚህ 11 ምሰሶዎች አስተምሮ በረረና ወደ ሰማይ ሄደ ማለት ነው ነቢያችን ምን አሉ ታቃላችሁ የሰውየው የመጣው እንደ ሰው ሆኖ ነው የመጣው አናቅም አሉ هذا جبريل اتاكم ليعلمكم امور دينكم የዲናችሁ ምሰሶዎች ሊያስተምር ከሰማይ ተልኮ መጣ ምን ምንድነው ምሰሶው አርካን الاسلام 5 አርካን الايمان 6 الاحسان ان تعبد الله كانك تراه فان لم تكن تراه فانه يراك ይሄን አስተምሮ ሄደ ሼክ ኢልያስ ይመጣና አርካን الدعوه 6 ብሎ صفات 6 ያስተምራል ሼክ መሐመድ ሳልህ ምን ይላሉ ይገርማል አሉ ሼኹ አርካን الاسلام አጠናቅቆ የማያቀሰው صفات 6 ብሎ ይማራል ረባከ ጥያቄ ወደ ሌላ እንዳያስገባኝ ብቻ ቅርታ አድርጉልኝ ወደ ሌላ ገባሁ على كل حال 40 يوم መውጣቱ እናትና አባት ባይኖሩ ኖሮ يعني የነቢያችን ሱና አይደለም እንኳን ቢባል ለዙረት ከመሄድ ለዝም ብለ ለመዝናናት ከመሄድ ይሻላል ولكن الام تبكي እኔኮ በአይኔ ያየሁት ኮ ነው የምነግራችሁ ያለው ለምን ይሄን ነገር እናሳንሰዋለን እናት 80 አመት ሆና የሚያነሳት የሚያስቀምጣት አታ የእናቱ የልጅዋ እንደ ውሃ ጥማት የጠማት እናት እኮ ነች የት አለ ልጄ ስትለኝ አለ ስላት በዚህ አርጎ ወደ ፓኪስታን ሄዳ ما لكم كيف تحكمون إلى الله بالقرآن انديت نو فردات شو تمام ما ميهونو إلال أهون واندمين انتن لما رقاد اللم واندمين تروت يا كانوا تأيكو ولكن ما انو مشالو هلت ما يشالو كباتنا كنات أكويا هلت ما يشالو ولا دعوة مهد ولا لمزنانات مهد ما له مكان المكان الحق هو احترام الوالدين ان السم من كباكبنا الى الله ان شاء الله ونموش اهتوش يبقاني المسالي يبقى المسالي بزوب ان الناقر من فريه اللوم سلزي اباتوشاتشن اناتوشاتشن اناكبر الزيف تاتشو يالوت هسانوش ينجي انانت هنا ابات ناتشو ين نزيه هسانوش طعالي ارقو كفلقاتشو لنانت يعني اندت كفلو كتفلقي ابات النانت بهيوتاتشو يالو باكاتشو جزي سالف النسون هكاتشو ستو بزا رحمة يوردال ولتنيا دعاء نارق الشي نارق بملو ألم يال إثيوبياوي بملو الجون انسوتو دعاء درق لكن دعاون يمي كلك النقر بقرآنهم بحادثو متتكسي حلال النبلا يهنو هلتنو سوستنيا نامج الرشا يفلقو النقر بنا درق راساتشن كاللوت ان كالكايرن الله هيكايرن النزي سوست من اكتوش يزاري تمرتاتشن نو سوست تلالك من اكتوش ناتشو بنام بالنزاتشو الله سبحانه وتعالى لراسو كاللال نو كن كالو فيكون يهكال كويبك انيا ان شاء الله دهنا درو نجي انجري واندموش ناتوش ليلا سرسا